በበድር ሩም የሚሰጠው የፍቅህ درس ነው እንደተለመደው ቀጣ ከቆምነው ነው ምን ቀጥለው ግን እንደምታውቁት ፍቅህ العبادات የሚባለው የሼክ ሐሰን አዩብ መጽሐፍ ተጨርሷል ስለ ሰላት ስለ ዘካት እና ስለ ሲያም ነበር በሙሉ ለኛ የሚጠቅም ሁሉ ተጨርሷል አሁን ሌላ አዲስ መጽሐፍ እየመረጥኩላችሁ ነው ግን ለዚህ ለሁለት ሳምንት ዛሬና ለመጣው ሳምንት ፊቁ ይቀጥላል መጽሐፉ አንድ ስድስት መጽሐፎች አሉ ከነሱ ለእናንተ የሚሆን ብዬ ያጠናሁት ነው ምክንያቱም አንድ ጊዜ ከጀመርኩት ሁለት ሶስት አመት ሊሄድ ይችላል እና እሱ እስከሚመረጥ ድረስ ግን ከፊቅህ አንወጣም ቀዳሜ ቀዳሜ ዛሬ ይዤው የቀረብኩ ቶፒክ ፊቅህ ነው ምን ይላል قواعد الفقهيه ይላል በፊቅህ ርዕሰ ቀለም የሆኑ ምሰሶዎች አሉ ደሞ አንድ ነገር አለ ፊቅህ ሲባል ብዙ ሰዎች ፊቅህ ሲባል ስለ ሰላትና ስለ ዘካት ስለ ሲያ ምናምን ይመስላቸዋል ላ ወቆት ፊቅህ ማለት ጠቅላላ ስለ ዲኑ ህግና ደንብ ፊቅህ ይባላል ማንኛውም ነገር ይህን ሐላል ነው ይህን ሐራም ነው افعل كذا لا تفعل كذا ይህ ነገር يجوز ما يجوز ይህ ዋጅብ ነው ይህ ሱና ነው ይህ ሐራም ነው ይህ መክሩህ ነው የሚባለው ጠቅላላ በዲናችን ፍቅህ ይባላል وخاصة في العبادات وفي المعاملات تقلال لا الله من نادر قو عبادات بفيكه يتمرك سنونا فيكه سبال كچنك لا تاچوا هون اوتوت يصلاتنا يزكاتنا يسيام بيتش ادلم فيكه ولذلك من مارتاچو نو نبياچ صلى الله عليه وسلم من يريد الله به خيرا يفقهه في الدين مالت سلا سلا سلا زكات يستمروا المالت ادلم يعلمه امور الدين كلها مالتنو من يريد الله به خيرا يفقهه في الدين يعني يعلمه امور دينه كلها من اولها الى اخرها الله وددوا سو يودد لت سو سلا دينو بدن بيستمروا مالتنو اهون انغدي استي لجمرنا يزاري درساچن رئسه قلم يهونو مسسوچ يهونو فقه يفقه نجر قالو አንዳንድ ነገር ስለነሱ እንማራለን ያው ፍቅህ ነው ከፍቅህ አልወጣንም እንዲያውም ምሰሶች ሆነ የፍቅህ ነገሮች ነው እንማረው ዛሬ እሺ አንደኛው ምን ይላል ደርኡ እንደ የዛሬ ትምህርት የሚገባቸው በደንብ ተማሪዎች የተባሉ ናቸው ተማሪዎች ሰሚዎች ሳይሆን ተማሪዎች በደንብ ተማሪዎች ሆኑ የዛሬ درس ይገባቸዋል ምክንያቱም ለተማሪዎች የሚሰጥ درس ነው ዛሬ እሺ ምን ይላል አንደኛው درء المفاسد اولى من جلب المصالح ይላል ይህ ጻፉት የምትጽፉት ሁላችሁ በደፍተራችሁ ላይ አስቀምጡት እኔ በዝርዝር እናገራለሁ ስለዚህ درء المفاسد اولى من جلب المصالح هذه قاعده هذه مسسنه تلك حقنه يعني بزو بديناچن يمنسرابت عند تلك غصتا يهونو بقى عند يعني حقنه مسسنه ان شاء الله دغمو الله درء المفاسد اولى من جلب المصالح حلال درء مالت مكلكل مالت نو فساد مسوجد ወደ ፈሳዱ አለመሄድ ደር ይባላል ደር ያኒ ደር ማለት ፈሳድ ማስወገድ ማለት ነው ባጭሩ ደር المفاسد ማለት ፈሳድ ማስወገድ ሸር ማስወገድ መጥፎ ነገር ማስወገድ አላህን የሚያስቆጣ ነገር አላህ ያል ሐላል ያላለውና ያልፈቀደው ማስወገድ ማለት ደር المفاسد ይባላል وجلب المصالح ማለት ጥቅም ያለው መስራት ስለዚህ አላህን የሚያስቆጣ ማስወገድ ይሻላል ጥቅም ያለው ከመስራት ይላል የነው ህግ የሚለው አላህ የሚጠላውና አላህ የሚወደው ሁለት ነገር ይከሰታሉ ባንተ አሁን አንተ ምን ታረጋለህ ከሁለቱ ማስቀድመህ አላህን የሚያስቆጣ ነገር ማስወገድ አለበት ያ አላህ የሚወደውና ላንተ ጥቅም ያለው ነገር ሁለተኛ ደረጃ እንድትሰጠው ያስፈልጋል ይህ ህግ ነው جميع العلماء يتسمموبت نقرروا الشيء اهون ود زرزر قبالهون دي قباتشو مالتينو مثلا اذا اجتمع في امر من الامور مصلحة ومفسدة انت عند نقر لما ركس تفلق عبادة يهون ويم عند يهون نقر يمتادر قو نقر تقمال لو قدات اللو كنقهونو تقمال لو ጉዳት አለው አሁን ይህን ስራ ከሰራው ጥቅም ይሰጣል ግን ብዙ ጉዳት ደሞ አለው አሁን ህጉ ምን ይላል ጉዳቱን ማስወገድ ነው በቅድሚያ የሚመጣው ጥቅሙን ከማግኘት አሁንስ ግልጽ ነው ወንድሞች አሁን የተገለጸ ይሄደ ነው አይደለም እሺ ለምሳሌ وكانت المفسدة غالبة فإنه يجب تقديم الأمر الذي به تدفع المفاسد لمثال تقمو قداتو بزونو أهون لما رقي فلقو أنت قداتو بزونو تقم مالو قد تانت من دنو مترقو كقداتو مراك ألبه تقمو يقرب به يهنو قدي مساسو يقول سبحانه وتعالى مثال يسطع علماء شو منالو يسالونك عن الخمر والميسر قل فيهما اثم كبير ومنافع للناس واثمهما اكبر من نفعهما يندى مثال يسطع علماء شو سلا متت سلا الكول متتنا سلا قمار يتايقوهال سلازي من بلاچو او قمر يتچواتاچوكو تدساتاللاچو خمرم يتطاچوم تسقاللاچو تدساتاللاچو ينو طقمو ليلا طقم يلو غداتو گن بتام بزو نو سلازي هله ان الله تعالى بين في الايه ان في الخمر والميسر اثما كبيرا وهذه مفسده يدمو بتام فساد نو وفيها منافع للناس سوش دمو متاتنا قمار يودالو وهذه مصلحة يدمو لنسو تكمنو ولا يمكن تحصيل هذه المنافع يا أنت يمتلو ترو نقر يمتلو نقر إلا بالوقوع في المفاسد خمر بمتات يمتاقن يو تكم يه نقر أي تكمهم قوجين ونجيلال فلأجل ذلك حرمها الله سبحانه وتعالى حرم الميسر وحرم الخمر እሺ ሌላ ምሳሌ ልስጣችሁ እንግዲህ በምንድን ነው ምንዘረው ያለነው አንድ ነገር ለማረክ ስትፈልግ ጉዳቱ ለምሳሌ እኔ ሌላ ምሳሌ ትዛለኝ አሁን አንዲት ስታገባ ጠየቀችኝ በሪያድ ምን አለችኝ ሁለት ሰዎች ለጋብቻ ወይም ሊያገቡኝ ጠይቀውኛል አሉ እሺ እሽ ምንድናቸው አልኩኝ አንዱ የጠየቀኝ እናቱ ሙብተዲዓ ነች እንዲያውም ስህር ምናምን ታደርጋለች ግን እሱ በጣም በጣም በጣም በጣም ጥሩ ሰው ነው በጣም ያኒ የዋህ ሰውና ለትዳር የሚሆን ሰው ነው እናቱ ግን ጥንቁልና ታደርጋለች ሽርክ ታደርጋለች ብዙ ፊትና ታደርጋለች አለችኝ እሺ ሁለተኛው የጠየቀኝ ግን ከአውሮፓ ነው አለችኝ አውሮፓዎች እንግዲህ አሜሪካ ያላችሁ አውሮፓ እስከዚህ እስከ ምን ድረስ እንትን እንዳለው ለእንትን ነው والله እንደዚህ አለችኝ አንዱ የጠየቀኝ ከአውሮፓ ነው ከነጭ አገሮች ነው አንዱ ደግሞ እዚህ ነው በጣም ጥሩ ሰው ነው በጣም የዋህ ነው ለትዳር የሚሆን ነው መቶ በመቶ ላኪን እናቱ ከሱ ጋር ነው የምትቀመጠው አንዳንድ ጊዜ ወደ እህቱ ትሄዳለች አንዳንድ ጊዜ ወደ እሱ ትመጣለች

እንግዲህ እነዚህ ከሆነ ለመንገዱ ለጎዳናው حق ስጡታሉ قالوا وما حق الطريق እንዴ ለመንገድ ደሞ حق አለው እንዴ ብለው ሲጠይቁ قال النبي صلى الله عليه وسلم نعم غض البصر ان عينهن ጨፍነ የሚያልፉ ሴቶች አጭር ያደረጉ የተከሸፉና ፊታቸው ጡታቸው የተከፈተ አለማየት ያኒ ሴት ስታይ አይነህ ወደታች አንድ ከፉል አዛ ሰው የሚያስቸግር ወይም ሰው የሚጎዳ ነገር አለማረግ ረዱ ሰላም ማንም ሰው ሲያልፍ ሰላም ካለ መመለሱ ፈርድ ነው ዋጅብ ነው ወአምር ቢልማዕሩፍ ወነህ عن المنكر መጥፎ ካየህ ደሞ ተነስተ ሄደ ይህ ዳዕዋ ማረግ ይህ ጥሩ ነው ይህ መጥፎ ነው ተው ማለቱ እነዚህ ዋጅቦች ናቸው ስለዚህ እናንተ ሹፉ አሁን علماءكم بلفسرتين حديث ان النبي صلى الله عليه وسلم نهى عن الجلوس في الطرقات لما في ذلك من النظر الحرام لمن دون يكلكلوت بمنجد لاي بمنافشا كوتش كالك يميمطو سيتوچنا يميدرغو فحشاء ومنكر ممكن في تي لاي متتو عند وطاتنا عنديت وطات متتو سيساسامو تاله اندغنا عنديت اجر يلبسچو متتا في تي لاي كوتش تلاله እንደገና አንድ ሁለት ቦይፍሬንድ እና ገርልፍሬንድ መጥተው ፊት ላይ ቁጭ ይላሉ ስለዚህ ይሄን ነገር ስለሚከሰት يعني ባትወጡ ይሻላል አሉ ነብያችን አነ ነብይ ሰለላሁ ዐለይሂ ወሰለም نهى عن الجلوس في الطرقات لما في ذلك من النظر الحرام والغيبه ደሞ እዛ ቁጭ ካላችሁ ደሞ በምንድን ነው የምትናገሩት ሰው በሰው ነው የሚናገረው ስለዚህ በሃሜታ ልትገቡ ነው በይሉዋልታ ልትገቡ ነው በቀይል ወቃል ልትገቡ ነው وغيرهما وهذه مفاسد يهنجدي فساد نو بمنجل لاي قوش بلاتشو متشاواتوكو فسادو يبزال قالو نبياتشن مع حصول بعض المنافع منافع دمو اللو منافع مالت كما اللو السو من دنو تشاوات اللاتشو تسك اللاتشو تزنان اللاتشو يهتكمو نو قوداتو قن اي نهمت فويا يال تسبسباتشو حميتاتا بزال لاتشو منكر كاياتشو دمو يه منكر نو بلاتشو دعوات تارغوم እንደገና ሰላም የሚል ሰው ካለ ደሞ ምንኪን ስትጫወቱ ሰላም አትሉም ብዙ ነገር ስላለ አሁን ይህ ነገር ጥቅም አለው ጉዳት አለው طيب አሁን መሰሰው እናምጣው አሁን ያ درኡል መፋሰድ اولى من جلب المنافع مصالح የሚለው እናምጣው አሁን ነቢያችን ምን አሉ يعني ባትወጡ ይሻላል ምክንያቱም ጉዳቱ ስለሚበዛ አሉ وهذه مفاسد مع حصول بعض المنافع المعلومه الا ان المفسده اغلب نا فساد يميبزا كهونه كتقمو فكان درء المفاسد مقدما على جلب المصالح سلازي ازي لاي مسسون نتقمبتالن مكنياتوم غوداتو كتقمو سلميبزا يا اخوانا والله سمون بهلو نغر لتاسغباو تشيلاله يهن هج አንድ ሰው ሊያገባ ከፈለገ ይሄን ህግ ይጠቀምበታል አሁን አንድ ሰው ንግድ ለምሳሌ እኔ ልንገር አንዱ ምን አለኝ ሸክ ኢብራሂም አለኝ ናም እኔ ካንቴ በቃ ካንቴ ንግድ ለመክፈት ፈልጋለሁ አለኝ በጣም ነው ምጓጓው ባክ አንተ ሬስቶራንት አለ ፈርኒቸር አለ ምን አለ እና ካንቴ ንግድ ለመክፈት ይችላልው አለኝ ሬሻል ኮቲኔ ምንም እንትን የለም የሚከለክለኝ የለምና ያላ ቢስሚላህ በላልኩት እሺ አለኝና ከዛ በኋላ ሱፐርማርኬት እንክፈት አልኩት አለኝ እሱ ሱፐርማርኬት እንክፈት አለኝ እና እሺ አልኩት ሱፐርማርኬት ምንም አይደለም ስንት ይጨርሳል አትኩትና 250 ሺህ ብር ይጨርሳል 150 ሺህ ካዋጣን ለመጀመሪያው በዚህ አይነት እንጀምራለን አለኝ እሺ አልኩት አሁን ሱፐርማርኬቱ ከመክፈቱ በፊት ቁጭ ብለን ኔጎሺየሽን ያኒ ያስፈልገናል እኔ እናንተ ስለ ሱፐርማርኬቱ መነጋገር እሺ ብለን በቤቴ መጣና እስከ ግማሽ ለሊት ቁጭ ብለን እንነጋገራለን አሁን ባንዳንድ ነገር አልተስማማንም አልহামዱሊላህ ከመጀመሩ በፊት መሆኑ ጥሩ ነው ምክንያቱም እንደመሰላችሁ በዚህ አገር ሱፐርማርኬት ከከፈት ሲጋራ መሸጥ አለበት ስሞክ በቃ አለ ስሞክ ብዙ ሰው እንትና አይልህም እና ሁለተኛ ነገር ደሞ ይ በብስሚላህ ያልታረደ ከውጭ ሀገር የመጣ ማንነት ያልታወቀ ስጋ ምናምን ምናምን አለ ይሄም መሸጥ አለበት ይሄ ካልተሸጠ ሲጋራ ካልተሸጠ አንዳንድ ነገር አለ ممنوع يعني ካልተሸጠ ሁለተኛ ደግሞ ብዙ ነገሮች አሉ ህግ የማይፈቅደው ነገር ይሄንን الناس ወግድና እስላማዊ የሆነ ሱፐር ማርኬት እንክፈት ስለው እንዴ ሼክ እዚህም ከሌለማ እንትኑ ይከስራል አለኝ እንዴ ምን አለኝ ሱፐር ማርኬት እኮ አለኝ ትርፍ እኮ በጣም ቆንጆ ትርፍ እኮ ያለ አለ አቃለሁ አልኩት ካንተ በፊት ተማቀው ሱፐር ማርኬት እኮ በጣም አንተ በሳንቲም በሳንቲም በሳንቲም ስለሆነ ብዙ ሰዎች ስለሚገዙ ብዙ ትርፍ ነው ያለው አለኝ አልኩት ላኪን ጥቅሙ ትርፉ ነው አልኩት ጉዳቱ ደግሞ በጣም ከባድ ጉዳት አለው ብዬ አንድ 8 ነጥቦች አመጣሁለት ይህ ጉዳት ነው ይህ ጉዳት ነው ይህ ጉዳት ነው ይህ ጉዳት ነው አላህ የሚያስቆጣ ነገር ነው ይሄ ነገር እና ይሄን ነገር ይሄማ ካስወገድ ነው እንዴት ተሰራለን ያለን እንግዲህ አሁን በጥሩ ነጥብ ወጣን አልኩት ይሄን ነገር ካላስወገድን ሱፐር ማርኬቱ ለመክፈት ስለማንችል كما قال الخضر لموسى هذا فراق بيني وبينك لو يعني ثلاث غزي سيمكرو هذا فراق بيني وبينك زين اهون بزيه نطب ينينا ينانته ملايات درسنا سلام عليكم لو اهون دمو يني اندزي هذا فراق بيني وبينك الكوت مكناتهم الله ما يفقدوا نغرش بزو نغر سلاله يعني اني ازي لا ايماچني مالنا تلاين معناتنو አሁን ይው ህጉ በንግድ ቤት ታስገባዋለ በጋብቻ ታስገባዋለ በትዳር ይገባል በጦርነት ይገባል ጦርነት ለምሳሌ والله ይሄን ህግ ከተጠቀምክ በጦርነት አንተ አሁን ጦርነት ብንከፍት ለነዚህ ኩፋር ጥቅሙ ምንድነው والله ጥቅሙማ እናሸነፋቸዋለን ጠይብ ጉዳቱስ አረ ጉዳቱ ደሞ ትልቅ ጉዳት አለው ደሞ እንደዚህ እንደዚህ እንደዚህ እንደዚህ የመሰለ ጉዳት አለው ብንል ማሸነፉ ይቀርብን ቀስ ብለን እናሸነፋቸዋለን አሁን ግን በጣም ከባድ ጉዳት ስላለው ከባድ ክሳራ ስላለው አላህ የማይወደው ነገር ይቀርብን ትላለህ ስለዚህ ወንድሞችና እህቶች ይሄን ምሳሌ ትልቅ ምሰሶ የዲናችን ነው ሌላ ምሳሌ ልስጣችሁ አነ في تخليل الشعر አሁን አንድ ወንድ ጢም ያለው ወንድ يعني ውዱ ሲያደርግ ጢሙን ጢሙ እጁ يعني አጣቶቹ በጢሙ ያስገባ ውሃ እንዲያደርስለት ሱና ነው تخليل البلل تخليل الشعر او تخليل اللحيه ከነጋላችሁ يعني አምስት ጣትህ በውስጥ እንትኑ ጢምህ አስገብተ ውሃ እንድታስነካው ይሱና ነው لكن منالو ايام الحج ايام الحج አንድ ጸጉርም ሁለት ጸጉርም አንድ ጸጉር ወይም ሁለት ጸጉር ወላ አምስት ጸጉር ባንተ ሰበብ ከጢምህ መርገፍ የለባቸው ከኔ ጋርላችሁ በእጅህም መንተፍ በእጅህን መቀንጠስ እንደዚህ ወይም ደሞ ባንተ ሰበብ ያኒ የጢምህና የራስህ ጸጉር መርገፍ የለበትም አንተ እንግዲህ በየቀኑ አምስት ጊዜ እጂ ያስገባህ ጢምህ ላይ ካሸው ብዙ እንትን ይወድቃል ብዙ እንትን ጸጉር ስለሚወድቅ አንተ እዚህ ላይ በጣም የተከለከለው በሐጅ አድርገሃል ስለዚህ ሱና ይቅርብህን ላለን ከነጋላችሁ ያው ተኽሊል የሚለው ውሃ ማስገባት ወደ ጸጉሩ ሱና ስለሆነ ይቅርብህ ይሄ ምክንያቱም ሌላ ኸሳራ መጣበት ከሰራው ምንድነው በሐጅ ጊዜ አንድ ጸጉርም مودك يلبتهم كصغره ويمك الاحياء ان لالن هذا يسمى ايش درء المفاسد اولى من جلب المصلحه هلال طيب ليلى ليلى مثال لستاتشو استخاو بتام كونجو مثال لستاتشو وندموج اوروبلان لا يوته كامريكا ود مثلا اوستراليا ستهد كسعودي عربيا ود لندن ستهد جوال يعني موبايل مالتنو يا اج سلك مالتنو استخدام الجوال في الطائرة للاتصال به منفعة به مصلحة رطروبة عام اقل قاينو جوال ارقى يهن اقر درسن ويم يرسهون اقر ببيته ሚስቴ ናዓም ይህንቺን ረስቼ ነበርና ይህ ነገር አድርጊ እንደገና ከአንድ ሰዓት ደግሞ እዘይ ደረስን እኮ ብርድ እኮ እንትን አልኩ እንትን ያኒ በጣይራ ሆነ። በተለይ መንገዱ የስድስት ሰባት ሰዓት ከሆነ በጀዋል ወይም በሞባይል አድርገህ በስልክ አድርገህ ብዙ ነገር ልትሰራ ትችላለህ። ይህ ጥቅሙ ነው። ላኪን ሌላ ጉዳት አለው። ምንድን ነው? የአውሮፕላኑ ራዳር የአውሮፕላኑ እንትኑ ኤሌክትሮን ምናምን ስለሚጋጭ ከነሱ ጋር አውሮፕላኑ አደጋ ሊደርስበት ስለሚችል ይህ ጉዳቱ ነው። የቱ ይበልጣል? የቱ ይብሳል? ጉዳት ይብሳል። ስለዚህ እዚህም እንላለን ደርኡል መፋሲድ ጉዳቱ ማስወገድ ጥቅሙ ከማግኘት ይሻላል። ይሻላል ሳይሆን እሱ ነው የምናስቀድመው፣ እሱ ነው ደርኡል መፋሲድ ይላል። ኢዘን ፈሳድ ስላለው ሞባይል ዝጉ ይላሉ ፓይለቱ። እባካችሁ ሞባይሉ ዝጉት፣ ምክንያቱም ዘብዘባት እያደረገ ወይብ እያደረገ ለአውሮፕላኑ በማይሄድ ነገር ስለሚያካሂዳት ጥሩ አይደለም፣ ዝጉት ዝጉት፣ እባካችሁ ዝጉት ይላል። አንተ እንግዲህ ለጥቅምህ ስትል ጀዋሉ ካሰራኸው ሰው ጎዳህ ማለት ነው። እዚህ ላይ ምንላለን ደርኡል መፋሲድ ኸይሩን ምን ጀልብ አልመናፍዕ። እሺ በመጨረሻ ይህን አሁን የሰጠኋችሁ ትልቅ ምሰሶ ሸርጥ አለው አሉ። ሸርጡ ምንድን ነው? አን ተግሊበ ልመፋሲድ አልመሳልሕ ያኒ ጉዳቱ ከጥቅሙ የሚበዛ ከሆነ ነው ይህን ህግ የምንወስደው እንጂ ወአለይህ ፈለው ገለበት ልመስለሓ ያኒ ጥቅሙ የበዛ ከሆነ ጉዳቱ ትንሽ ከሆነ ግን እዚህ ላይ አንጠየቅም። ደግሞ አለው ህጉ እና አላህ እንዳለው ነው። ያኒ ጉዳቱ የበዛ ከሆነ ጥቅሙ ትንሽ ከሆነ እዚህ ላይ ጥቅሙ ይቅርብን፣ ለጥቅሙ ብለህ ጉዳቱ ያኒ መስራቱ በጣም ሐራም ነው፣ አላህ ይቆጣብሃል። ላኪን ጥቅሙ ብዙ ነው፣ ጉዳቱ ግን ትንሽ ከሆነ ግን እዚህ ላይ አላህ ስብሐ ወተዓላ በመሰረቱ ሐራም ካልሆነ ልታደርግ ትችላለህ እንላለን። ጠይብ ሚታል ዛሊክ ለምሳሌ ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ በሚንጃኒቅ ሚንጃኒቅ ታውቃላችሁ፣ ቀስት በቀስት አድርገህ በጦርነት በቀስት አድርገህ እንደምን እንደ ሳሩኽ ማለት እኮ ነው፣ እንደ ተወርዋሪ እንትን ቀስት ታውቃላችሁ። መንጃኒቅ ቀስት ነው የሚባለው በአማርኛ። ይህን አንድ አዎ እሱ ነው። አንድ ነገር በቃ ሳብ አድርገህ ሄደው ወደ አንድ ግንባር ላይ ሲወድቅ እንደዚህ። አሁን ምን አሉ? እስትዕማል መጃኒ መንጃኒቅ ፊል ሐርብ ፊህ መፍሰዳ። እና መንጃኒቅ አድርገህ በጦርነት ጉዳት አለው አሉ። ምንድን ነው ጉዳቱ? ሩበማ ተቅቱለ ኒሳ የወረወርከው ቀስት እንደዚህ ዝም ብለ ወደ ጠላቱ ስለምትወረውር 300 ቀስት ከተወረወሩ ሙምኪን 50 ሴቶች ሊገድሉ ይችላሉ። ሴቶቹ ደግሞ እዚህ ላይ በእንትኑ በእስልምና ህግ በማንኛውም ጦርነት ሴት አትገደልም፣ ሴት አትነካም። ሴት ጨርሶ በእስልምና ህግ አትገደልም ኢላ ሴፍ ይዛ ጉራዴ ይዛ ከነዛ ጠላቶች ተሰልፋ ወንዶችና ሴቶች መግደል ከጀመረት ልክ እንደ ወንዶች ታይታ ትገደላለች። አለበዚያ በማንኛውም ከተማ ወይም ገጠር ገብታችሁ አንቱ እናንተ ጦርነት የምታደርጉ ሴቶችና ልጆችና ሽማግሌዎችና አትክልት፣ እንስሳ እነዚህ አምስት አይነኩም። ከኔ ጋላችሁ እንስሳ አይነኩም፣ ሽማግሌዎችና አሮጌ ሰዎች አይነኩም፣ ሴቶች አይነኩም፣ ህፃኖች አይነኩም። ተማም። ስለዚህ በቀስታ አድርገህ ወርውረህ ወርውረህ ወርውረህ እንትን ካደረግ ሴቶችም ወይም ህፃኖችም ሊነኩ ይችላሉ። ይህ መፍሰዳ ነው። ወላኪን ጥቅሙ ይበዛል አሉ። እንዴት? አሁን በቀስታ አድርገን ጦርነቱ አንለቅም ካላችሁ ትሸነፋላችሁ፣ እስልምና ይወድቃል፣ ብዙ ሰዎች ይሞታሉ። ምክንያቱም በጦርነት ይህ ጥቅም ነው ይህ ጥቅም የሌለው ማለቱ ያው ኢማሙ የጦሩ መሪ ካዘዘ ይህን ህግ አንጠቀምበትም። ይህ አሁን ያልነው ደርኡል መፋሲድ የሚባለው እዚህ ላይ ቦታ የለውም፣ ምክንያቱም ጦርነት ነው። ጦርነት ስለሆነ ረባክ ሴቶች እንዳትነካ ብለህ ዝም ካልክ والله العظيم ይፈጁሃል ከነመሰረቱ ድምጥማጣቸው ያወጣቸዋል ስለዚህ እዚህ ላይ እንትን ላል مثل اخر ليلى مثال لستاچو سيدنا خالد بن الوليد انبسا بنبياችን ግዜ ገና بعمر ግዜ بابو بكر ግዜ بعثمان ግዜ يعني كسباب لاي طورنت مري هونو يطورنت مري هونو سبا طورنت ياشنفه غوبز بتعام انبسا انديوم نبياችን እንደዚህ አሉ سيف الله وسيف رسوله المسلول يسلا በጣም ያአላህና የነቢያችን የነብዩ ሰይፍ የሆነ ነው خالد ብለው ሰየሙት لكن ምን አሉ መሰላችሁ خالد የገባበት ጦር አይሸነፍም ነቢያችንም ያቃሉ ይሄ ነገር عمر ያቃል عثمان ያቃል አሚሩም በሙሉ ያቃሉ خالد يعني الله وفقه ያአላህ توفيق ነውና እሱ የመራው ጦር አይሸነፍም ነበር لكن አንዳንድ مخالፋ ነበረው አንዳንድ ነቢያችን ያልወደዱት አንዳንድ ሙኻለፋ ነበረው በአቡበከር ግዜም አንዳንድ ሙኻለፋ ነበረው ولكن من قالوا المنفعه اكثر من المفسده يعني ጥቅሙ ከጉዳቱ ይበዛላሉ ጥቅሙ ምንድነው ጥቅሙማ የጠላት መርዝ እኮ ነው የጠላት መርዝ ነው የጠላት ታንክ ነው የጠላት አውሮፕላን ነው የጠላት አርበጅ ነው የጠላት يعني ተወርዋሪ ጦር ነው የጠላት ፈጂ ነው خالد እኛ ደግሞ በጦርነት ስኑም ያስፈልገን ያ ያለው አንዳንድ እንትን አንዳንድ يعني ጉዳት ወይም አንዳንድ ሙኻለፋ ያለው ችላ እንለዋለንና ጥቅሙን እናያለን ምክንያቱም ጥቅሙ ስለሚበዛ እንላለን እሺ እሺ እኔ አንድ ነገር ትዛለኝ አሁን አንዱ ጀብሃ የሚባለው ታቃላችሁ በኤርትራ ጀብሃ እንደዚህ ነበር አይደለም በጦርነት ከኃይለ ሥላሴ ከደርግ ጦርነት ነበር አይደለም በኤርትራና በኢትዮጵያ በዛ ሜዳ አንድ እኮ ነው يعني ልክ እንደ خالد بن الوليد እኮ ነው ጦርነት አይፈራም ጀግና ነው ምንም አይነት ጦርነት ምናምን በቃ እንትን ነው ግን አንድ እንከን ነበረው ሴቶች ይወድ ነበር እና አለቆቹ ደሞ ይሄን ያቃሉ ሴቶች ይወዳል አለ ሴት ለመሄድ አይችልም እና በሐላል ካገኘ በሐራም ካገኘ እሱ ግድ የለውም ግን በጣም ሴት ይወዳል ولكن በጦርነት ወረድ ካልከው በጦርነት ሜዳ ከወረደ ምን ልበላችሁ والله ያ አራስ ነብር ነው እሱ እንትን የመራው ብሪጌድ እሱ የመራው ጦርነት ወደ ኋላ አይልም ፈጅተህ መመለስ ብቻ ነው እና የብሪጌድ መሪ ነበር በዚህ ብዙ ጥቅም ይሰጠው ነበር ለሜዳው ወላኪን ሴት ስለሚወደሙ አንድ ሴት ጠጋ ካለሽ ወደሱ ወየላት ያ ሁሉም ያቃሉ ሴቱም ወንድም ያቃል እንደዚህ ስለዚህ ጥቅሙ ብዙ ስለሆነ ያቺን ጉዳቱ ሸፍነው ይሄዱ ነበር ይሄ ማለት ነው እና ምንድነው መሰሰው ምን ይላል درؤ المفاسد يعني اولى من جلب المصالح بشرط شرط አለው ምንድነው ጉዳቱ የሚበዛ ከሆነ ነው ጉዳቱን ለመከላከል እንመኩራለን ጥቅሙ ይቅርብን እንምለው ጥቅሙ የሚበዛ ከሆነ ግን ጉዳቱ ትንሽ ከሆነ ግን ጉዳቱ ችላ ብለን ወደ ጥቅሙ እንሄዳለን እሺ طيب ومن تطبيق ليلى مثال استاتشو ايها الاخوه الكرام مثلا اذا اجتمعت مصالح ومفاسد فان امكن ان مطفونا طرو ሁለቱም ከተከሰቱ በዚህ ነገር መጀመሪያ የምትጠረው ምንድነው ሁለቱም በግብ መዋል يعني ፈሳዱ ማስወገድና ጥቅሙ ማግኘት ከተቻለ ሁለቱም አስተካክለ መሄድ ነው تمام وان تعذر الدر لكن مفسده ولماسወገድ ካልተቻለ ግን فان كانت المفسده اعظم من المصلحه درأنا المفسده ولا نبالي بالمصلحه ይህ مسسو እንግዲህ يعني مفسداو ويم دمو غداتو يمي بزا كهونه تقمو چلا بلن انت نارغال لمالتنو طيب لمثالي صيام يجب على المسلم ان يمسك عن جميع المفطرات من طلوع الفجر الى غروب الشمس صوم مالت من دنو رمضان يعني كفجر جمرو ፀሐይ እስከምትጠልቅ ድረስ ከምግብ ከመጠጥ ከጅማዕ ከምን ከምን መከልከል አለበት አለ طيب ولكن صيام አይችልም صيام ካልቻለ ወደ ሁለተኛው ደረጃ እንሄዳለን አለ هو مسكين يابلا እንትን ሊያርግ ይችላል ማለት ነው على كل حال ايه نو አንደኛው መሰሳችን ምን ይላል درء المفاسد يعني هو اولى من جلب المنافع لكن بشرط مفسدة وميبزاك هوني ايه نغر اونته نو اهون غزي اندال وسدلاچو نو انجي بهول سراچن لتنا قني منسرو عباده عاده بمول سراچن بنسغباو طرو موتور نو بزو يسرانا لي مسسو انغدي اندنياو يزاري يفقهاچن قاعده ይህች ትሆናለች ማለት ነው እሺ ኦኬ አሁን ወደ ሁለተኛ መሰሶ ወስዳቸዋለሁ ይሄም ከዛ የማያንስ በቁርአንና በሐዲስ የተረጋገጠለት አንድ ትልቅ መሰሶ ነው አሁን እንላችሁ አላህ Subhanahu Wa Ta'ala በቁርአን ምን ይላል ፈተቁላህ ማስተጣዕቱም ፈተቁላህ ማስተጣዕቱም በዲን ይህ ትልቅ መሰሶ ነው አላህ በገመድ ታንቀ ተገዛኝ አላለም የፈለገውን ዒባዳ ቢመጣ ተቸግረ ተጨናንቀ ያቺ መሬት ጥብብላ ለአላህም ተሰጠው ዒባዳ ከቶ አይገኝም በዲናችን እሺ ተግባባን አንድ ዒባዳ አታገኝም ተጨንቀ ገንዘብ ከስረ ሰውነትህ ቆስለ ምናምን አድርገ ተገዛኝ የሚል አንድ ዲን አታገኝም ومعنى القاعده نجي ترجموا للناجر مجمريا يتبين ان هذا القدر من التقوى هو الواجب يمتتشلو مارق واجب نو كني قالاتشو يمتتشلو مارق واجب نو قلال بيهون ويم دمو تنش بيهونم كمتتشلو بلاي كونه كن بديناچن ايفقدم اشي يقول ان هذا القدر من التقوى هو الواجب على العبد فعله وهو تقوى الله ما استطاع يمتتشلون نغر مارق اسو تلقو مسسوتشن اسو نو اما التقوى التي يستحقها الله لكن الله ميقباو تقوى من دنو بلا من نتايق ان تشلو كني قال لاتش وندموش الله ميفلقو لا الله ميقبا ويم الله يتايق ان تقوى عند سوى تشلو عند سو كنبيوش ليلا عند سو يتشلو ولكن اني متشلو ابو انيس يتشلو ابو انيس يمتشلو ليلا سو يتشلو عند تشلوته ادرج عند تشلوته كادرج مولو نغر نو متحسب له ولذلك يقول سبحانه وتعالى في القران يا ايها الذين امنوا اتقوا الله حق تقاته انه الله ميقبع عباده انه كتفلقه اتقوا الله حق تقاتيه ولا تموتن الا وانتم مسلمون يعني ونتنيا لله ميقبعوا عباده يهنوالو مندنو سو علماء تشوس يفسروا فنالو يقول ان يطاع فلا يعصى يتشال عليه نجر وندموش الله 24 اورز طعال التارقلت عند دقيقه معسي عند التارق ونتنياه لالله ميقباو هنو ان يطاع ولا يعصى سبحان الله العظيم ما نيشلو عليه ويذكر فلا ينسى يعني قانون بملو 24 ساعات كچنقلاته الله موطات يلبتم 24 ساعات الله كملاسه مراق يلبتم 24 ساعات الله كماننته بملو لعباده سلفطره قاننا ليليت بملاسه الله نو بتكباره الله نو بچنقلاته الله نو ايه نو ميقباو الله تمام ان يطاع فلا يعصى ويذكر فلا ينسى ويشكر فلا يكفر مسغانا هاي اراس ساعات مسغانا ندسطو يا طينا مسغانا يا جورو يا انف يا ملاس يا نغغر يا مغب يا كله نغر يا دين مسغانا لله مسطت قرص ايتشالم ايه نو ميقباو لكن لمن لم يستطع يتق الله ما استطاع ترجموا عقبتاتكم الان لكن يه نجر الله لو يا أيها الذين آمنوا اتقوا الله حق تقاتيه ونتنياو لا الله ميقبوا عبادة أدرقونه يعني والله ولكن سلم ما يتشال بل لا آية من عليه فاتقوا الله ما استطعتم عليه باك عايزوات شو يعني عباروش كتشالي إنين يميقبع عبادة ستعين كالتشالي قن إن شاء الله مرفية متها العبادة يمتشلات كوني السوان أقرب اللي نعليه قن يا يمتشلات نقر قن من ما تشلاب له متو قن حرامنو نقم الله ينقر أدقن يا نقرنو يمتشلو نقر مستأت لالله تقابينو ينقر كل كل نو يشالك كالسمراء كل كل نو يمتشلو مارك دمو كل كل نو يمتشلو نقر دمو الله على الززهم سلزي لمن لم يستطع يتق الله ما استطاع هذا هو الواجب والممنوع أن تتركه كليا ألتشلم بله إيشالك ألتشلم بله تكيتوان تنشوان متو هذا هو ممنوع يهبت عام كل كل نو وهناتهم كنج الرسول الله لترسانو سلزي الله سبحانه وتعالى يزي آية تفسير من دنو أن يطاع إيش معنى يطاع يعني تطيع الله ولا يعصى عند دقيقة عند سكندم معصية لالله عند التدرج ويذكر فلا ينسى ويشكر فلا يكفر لكن لمن استطاع لم يتشلونه أهو المثال اللي ستعشونين يقول النبي صلى الله عليه وسلم صلي قائما ألو قم بله مسجد واجب نو فإن لم تستطع فجالسا كوش بلالو فإن لم تستطع فقاعدا دمو السؤال شالكم كوش بله دمو سجدالو فإن لم تستطع فعلى جنب قدم بله سجدالو أن كل واجب يهلو نقر كال شالك دمو إن شاء الله بأينهنو براسهنو سجد بمتتشلو قن سجد إلال طيب أهون ودا سجود كوردك دمه سلمي فس ودا تاج ابدت هنا لها لدكتور لا على سجود سلاتي اللي بلا ودا سجود تورنا له الله يكوت عبهال مكناتو ما تتشلو يما تتشلو نقر الله بتعم كلكلوه نقر مثلا هذه القاعدة القرآنية المحكمة تدل بوضوح على أن كل واجب عجز عنه المكلف فإنه يسقط عنه نا يماتتش لو نقر الله سبحانه وتعالى أنسال له أيت أيكهم وأنه إذا قدر على بعض المأمور وعجز عن بعضه فإنه يأتي بما يقدر عليه ويسقط عنه ما يعجز عنه لمثال عند عبادة الله قم ما شو تتشلو الله قم ما شو تتشلو خلاص قم ما شو أرق قم ما شو نمتونا الله ملونا مياسب الله الله الله يا أخي يا الله كرمنا يا الله إذنت تملكتو يمتش لو تارقنا يمتش لو كتوكو أنتكو قماش نوي سرهو يهني هنو يشالكو يهجن ألشالكم بلو الله عايز المهم ملو أجرنا ميستهلو كما ثبت في الصحيحين كما ثبت في البخاري ومسلم من حديث أبي هريرة رضي الله عنه إذا أمرتكم بأمر فأتوا به منه ما استطعتم عندنا قر كاززاتشو إنه تأزاز كسال لفكوت ويم الله كاززاتشو يمتشلو ثن قر أرقوالو ولكن إذا نهيتكم عن شيء فدعوه عندنا قر كالك القواتشو قن بمولو توتالو طيب لمن بمولو انتوالن تقرور يعني عندنا قر كتاززك يمتشلون تارقاله تكالكال يميل تأزاز كمتاقن يمتشلو نقر يميبال نقر يلم هلو تتوانه لمن قالوا مكنياتهم عبادة يهنا رق يهنا رق يهنا رق مالت تقرتي أسفل لقوال تقنا أسفل لقوال تشلوتا أسفل لقوال تاو مالت قن من ما أسفل لقوال زينا تواله ألشلم تلونه خمر تواله ألشلم لتلونه أتلم لكن حجة رق لهال الشي قيتا يا حجة رق اللو قن قنزب يلنم الشي قوي قنزب سكمتا قن يلهال سلزي ما أمرتكم فأتوا به ما استطعتم وما نهيتكم فانتهوا كليا. يلال. مثال آخر، حديث أبي هريرة رضي الله عنه قال خطبنا رسول الله صلى الله عليه وسلم فقال أيها الناس، عندكم كنوا نبياتين، أيها الناس قد فرض الله عليكم الحج فحجوا. الله حج فردا درقونا حج رقوان نبياتين. عند تنسانا من على تشو قال أكل عام يا رسول الله بي أمتنا حج فرد ابن عليه. فسكت النبي صلى الله عليه وسلم زمالو اندقنا دقمو يا رسول الله الحج كل عام عليه. نبياتين زمالو سوستن يتنسى يا رسول الله حجك كل عامتنا وكون مليها له ألو تمام. قالها ثلاثا فقال رسول الله صلى الله عليه وسلم غضب النبي صلى الله عليه وسلم بتعم تقطعنا نبياتين قومنا منالو لو قلت نعم لوجبت. أنت صوت جزيء عن بيئة أمتنا بله متتأيكو ملاسها ترم من ده ملاسها تيز من ده أو بيئة أمتنا فرد بلكو أتتشلتم نبر نعم بل بيئة أمت يفرد نبر حجنا ولا ما استطعتم أتتشلوم نبر. ثم قال قتلوا من النبياتين ذروني ذروني ما تركتكم باك كاتشتون ينادرقوا يالكواتشو بيتشاي زاتشو የምትችሉት ነገር ያርጉ እንጂ እንደዚህ ቢሆንስ እንደዚህ ብንጨምርስ እንደዚህ ብንስ አትበሉ. ዘሩኒ ዘሩኒ ማ ተረክቱኩም فانما هلك من كان قبلكم بكثره سؤالهم. የነበሩ ነብዮች እኮ ከኔ በፊት የነበሩ ህዝቦችና ነብዮች እኮ ጥቅም ያለውና ጥቅም የሌለው ዝም ብሎ እየጠየቁ ነብያቸው ነብዮችን ሲያስቸግሩ እኮ ነው ብዙ ችግር የመጣባቸው. نبيو اندزي هارغو يلنا اندزي نو اندزي بنچمر بتس اندزي نو اندزي بيهونس بلو يتايقونا الله دومو يچن باچو اندزي تلك مثالي يزاچ لام نو بسورة البقرة يتماراچوت اذبحوا بقرة لاچو كذا من قالوا تنسو والله ادعوا ربك يبين لنا ما هي من اين تنج اندغنا اندزينا لاچو نا اندغنا من قالوا ادعوا الله ادعوا ربك هذه البقرة هذه ما لونها. قال سبحان الله العظيم زم لو كنا متويقو اندقنا يعني انها بقرة صفراء فاقع لونها تسر الناظرين على تشو اندقنا دمو من اين اثنيش دي بيش اي مثلان كبزو بيش اكونا يالو من اين اثنيش بلو دم تأيقو دمو ليلا انتن متا اندقنا تأيقو ليلا متا مش عرشا من هوني. ضيق الله سبحانه وتعالى بتعمت أبب نقر هنا بباتشو يا الله يليو بري لمقزات سهدو عندت لام نيشان براتشو بالبيتوا منالي السوان أرداتشو قدوا نمتاتشو بقدوا ملور كنو مشتقوا لي سبحان الله. الله انسي أسجقرو الله دمو أسجقراتشو اندزي سلزي نبياتش منالو ذروني باكاتشو تاون ما تركتكم اني عند نقر كالكو الشبلاتشو السو يمتشلوتن بتشاسرو. فإنما هلك من كان قبلكم بكثرة سؤالهم واختلافهم على أنبيائهم. فإذا أمرتكم بشيء فأتوا به ما استطعتم. عند نقر تئزاز كاسال لفكوت يمتشلوت. مثلا اني نقراتشو إبراهيم سراج عند أبو أنيس أدلم هلت عبدك صوست أمة الله أرات بركة أمست أمو عبدين سدست لسدستاتشن عند تئزاز وردي سدستاتشن أكل بأكل أني تشلوم تمام. إشي أمو عبدين بعد تدار نج يمتاو تئزازات تشلوم تمام. بركة بتدار يلاتم يمتاو تشلوالج إني يمتاو انتون يمتاو تئزاز بسعود عربية سلالهو ينقر أي متشنم. طيب ابو انيس بامريكا سلاله يهن تياكي يمتا تزاز قطا نو 24 اورس يفصموال انيا من نارغالن هولاچن يمنچلون نغر نارغنا الله له هولاچن ملو من دايسطنال يهنو وچرشاو دمداميو الله سبحانه وتعالى يچالاچون نغر ادرغو سل لانتا گماش اجر لانتا روب اجر ادلم قطا ملو اجر يسطنال. ይህ ነው መልእክት ወንድሞች طيب ولذلك منالو يعني الله كلكلو نجر جن تكلكلو عليه مكنياتهم المنع هو كف فقط كف من ما أتنو كف خلاص زينة ترق أترقم خمرة أتتم ربا أتبلا أتبلام ترت يلوم بزوج شجرس اللي يلوم نويل عنه أوكي سنت مس سوتش هيدن هولت بتشا هولت بتشا مس سوتش هيدن إن سوستنيا ويم أرتنيا الجمر الله شنا كذا أسرفن إني يعني است نوعي بتال النزي إشي القاعدة الثالثة سوستنيا مس سو أن من شروط يقولون الشرع لا يلزم قبل العلم ألو يتلك مسسنو بنقراشين ألو زمالات شوستي يتسمانو يني الشي ألو إنا يولا شو يتلك مسسنو الشرع لا يلزم قبل العلم صافو تي نقر ديناتشنكو كما وكه بفيت عند نقر قديتا عارقو ما شاء الله ما شاء الله عند سو كلاوك إيه لاني قديتاي هنا لسو قديتاي هنا أن من شروط وجوب الشرائع أن يكون الإنسان عالما بذلك فإن لم يكن عالما فإنه لا يلزمه كلاوك إيه يهنا قر لمن لا دركهم بلو أي تأيكم والدليل على ذلك يهن دمو مسرجة سيقرب من علماء شو وما كنا معذبين حتى نبعث رسولا على الله سبحانه وتعالى انقدي بزرزر واستكجبان ليلا نجر عليه هون إني وانو نجرنا مجلسو الله من على بالقرآن إني كو يني رسول يني تمرت يني دعوة كال درسوا أندسوا بجهنم واست على سجباهم عليه وما كنا معذبين حتى نبعث رسولا عند رسول لك يحلال نو يحرام يميل عند ملك تنيا لك ودان تدرسو يحلال نو يحرام تبلوك سنقرهنا عشافرين بله انبس التلزاق زي الزاق زي نو جهنب يمتقبان جي ملك تو كال درسه جهلنا كاتقاه قن بزامت فونقر يادركو اتتعيكم قن ممارا لبه اشي ابو هريرة منالو مسلاتشو عند سوالي شوف شو يا أخي علمو تملكتو عندو دعوة يالدرسو من نقر سلزا نقر يماوك سو كتساساتي إنا لكتا تبلو ودى جهنم بيقبا جهنم حو أساتو كونو لهن سو يا قاتلت لسو أتنكاوم علي ري إساتو استقبتو كونو أتنكاوم لمن يا درقو انجل بدرقوا انجل لما قطعت هذا لم جهنم يسقبوت او لكن هاي اياكم نبر بالدنيا ياله سلازي منم نغير اياكم نبر انديت بجهنم يسقبوتال جهنم وراسوا اتنكاو مالي اشي ليلا ايا يقول النبي صلى الله عليه وسلم يقول سبحانه وتعالى رسلا نزي رسلوج 314 رسول يلاكناچو الى الله رسلا مبشرين ومنذرين جنة اللي ترسرو جهنم اللي مدفوع تسرو يميلو ملك تنيوش لكنال عليه لمن لكهالان قيتاي لمن محمد صلى الله عليه وسلم من متى موسى عيسى إبراهيم لمن لكاتشو رسلا مبشرين ومنذرين لألا يكون للناس على الله حجة بعد الرسل سبحان الله سلزي لمن دنو يلاكاتشو نجي الله سبحانه وتعالى بجنبار هيزو جهنم واستسكته جيتا يتساستهال انديت تسكبني الله جهنم انيكم ما قول اقرا لنبرنيم رسولكو المتا دعوة ما يرقوكو المتوم انيكو بجهلنتين يتولدكوت بجهلنتين يموتكوت من نقر ما قول اقرا لنبرنيم بلو كالله قال انداي كراكر نبيوش لاكي رسولوش لاكي طيب يا ربي النسمة يموت اللو كموتوا بهالا علماء وشالو علماء شو ميموتوا اللو لأن السو تماري وشالو إسكي من القيامة علماء وشو ورثة الأنبياء اللو النا عند دقيقام عندك أنم كدعوة علم أسكم معاكم هل لك زي دعوة اللي سلزي ያወቀ በእውቀቱ ይሰራል ጨርሶ ዳዕዋ ያልደረሰበት ግን እዚህ ላይ እንግዲህ ዝርዝር አለ በደፈናው አይደለም ممكن አንድ ሰው አልማርም ብሎ በቃ አፈንግጦ ከሄደ ራአያቆ ነበር አይባልም ላላ እዚህ ላይ ዝርዝር ከገባን ሌላ ጉዳይ አለ على كل حال ان مثال لستاچو አንዱ ነቢያችን ቁጭ ብሎ ያሉ በመስጊድ አንዱ መጣና ሰገደ ከሰገደ በኋላ ነቢያችን ጠሩት قال له انت قلت نعم صلي فانك لم تصلي قالت سجد انت قال سجدكم قالت مكنياتهم صلاته ابلشتوال هدنا اندغنا سجده اندغنا بلشت አለበት فقال له النبي صلى الله عليه وسلم صلي فانك لم تصلي انت سجد قدلت الله قال سجدكم قالت ثلاث غزي اندزي قالت بحالا من على سويو قال يا رسول الله والذي بعثك بالحق لانت انت عند ملائكتنيا ارغو يلاكه غيتا الله معناته نو با الله يهونبني على زيج صلات ليلى علاق مالاچو من مدنو جاهل مهونن نغراچو معناتنو على زيج صلات ينهو يستمارون اسكزي درسن ماقو انجي ليلى نغر علاقمنا استمرني قالوت كني قالاچو طيب نبياچنا قالوتنا በደንብ አርጎ ሰላት አስተማሩት ልብ በሉ አስተማሩትና ከዛ ሄዶ ጥሩ ሰላት ለመስገድ ጀመረ سؤال ያለፈው ሰላቶቹ በሙሉ ፍርስ ናቸው እስቲ yes or no በሉኝ ያለፉ ሰላታቹ ሰላቱ በሙሉ ፍርስ ናቸው no no no ለምን why የሚባለው ጥያቄ አለ ለምን ምክንያቱም ነቢያችን እስከሚያስተምሩት ድረስ جاهል ስለነበረ ነቢያችን ካስተማሩት በኋላ ጀምሮ መጥፎ ሰላት ከሰገደ አላህ በፊቱ ላይ ነው የሚጥልበት ሰላቱ ከዛ በፊት ግን جاهል ስለነበረ ስለዚህ ምሰሰው ምን ይላል الشرع لا يلزم قبل العلم شرعችን እኮ ከመማርህ በፊት ከማወቀህ በፊት ለምን እንደዚህ አላደረክ ለምን እንደዚህ አደረክ ተብሎ አይጠየቅም ይላል ለምሳሌ ሌላ ምሳሌ ልስጣችሁ سيدنا مصعب ابن عمير صحابي جليل الذي استشهد في غزوه احد باحد يتجدلنا በጣም በጣም ሀብታም ኑሮ በጣም ሀብታምና ቁንጅና ያለው ውበት ያለው የነበረው ወጣት ነው በእስልምና ገብቶ ግን ሲሞት ሲገደል ከፈን አጥቶለት ከፈን አን ያኒ በልብሱ አርጎ ቢሸፍኑት ራሱ ቢሸፍኑት እግሩ ራቆት ይሆናል እግሩ ቢሸፍኑት ራሱ ራቆት ይሆናል ከዛ ነቢያችን ምን አሉት እባካችሁ ራሱን ሸፍኑትና እግሩ በቀጠላ ቀጠላ አድርጋችሁ ሸፍኑት አሉ ይህን ሰውየው ሙስዓብ ኢብኑ ዑመይር አህል መዲና ሐቂቀተን ልንገራችሁ መጀመሪያ የነቢያችን አምባሳደር መጀመሪያ የነቢያችን ሰፊር بسلمنا مجمرة سفيرونا أمباسادرو مصعب بن عمير نو نبياتشن ودى مدينة لاكوت قماش بلك قماش بلاي يا مدينة تلعلق سوچنا تنانش سوچ ياسلمو بمصعب بن عمير اجنو اهم من تكستي كمدينة اسك مكة لو ركات أرات متو أمسا كيلومتر نو اهم نبياتشن بمكة نبرونا سلاة الجمعة مسجد تفرد الله تفرد باتشو صلاة الجمعة سجدوا يميل بقرآن ورده بسورة الجمعة متبالو اهون نبياتشن صلاة الجمعة مسجد جمرو كصحابة وچو ولكن مصعب بن عمير خبرو زيناو تئزازو سلال درسو ولتور صلاة الجمعة سجدم السنة اهل المدينة زوري سجدو نبر بمكة جمعة سيسجد بمدينة زوري سجد نبر لمن؟ ቴሌፎን የለም ሞባይል የለም ስካይፕ የለም ፓልቶክ የለም ምንም የለም በፈረስ ያጋለበ ሄዶ አንድ ሰው መንገር አለበት ሁለት ወር ሰላተ ጁምዓ ሳይሰግዱ በኋላ ሰላተ ጁምዓ እንደተፈረደ አወቁትና መስገድ ጀመሩ ጥያቄው አሁን የሁለት ወር ሰላተ ጁምዓ ያልሰገዱት ይታሰባሉ ሰይድና ሙስዓብ ኢብኑ ዑመይር الجواب لا አላወቁም ነውና እንላለን طيب كذا قتلوا ለምሳሌ ሌላ መጨረሻ ምሳሌ ስጣችሁ ቂብላ እንደምታውቁት ሱረቱ البقره ሲፈሰር እንዳያችሁት ቂብላ ወደ ቤተ المقدس ነው የነበረው መጀመሪያ አይደለም እንዴ ከዛ ነቢያችን ሰለላሁ ዐለይሂ ወሰለም አላህን ለምኖ ቂብላችን ወደ መካ አደረገው ወደ ካዕባ አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም በመስጊድ አስር ሰግደው ወይም ሰላተ الفجر ሰግደው ወደ ምንድነው የሰገዱት ወደ መካ ምክንያቱም እዛ አያ ወረደና فولي وجوهكم شطر المسجد الحرام من بالو قبلاو كبيت المقدس ود مكه تقيروا لمن بالو كسماي تعزاز وردنا نبياتين بيت المقدس تتو ود مكه فيتاچو ارغو مسجد جمرو قبا يمتبالو بمدينه راسوا بكتماو قبا يمتبالو مسجد عليچو ازا قبا يمبالو مسجد عليه ሁላችሁም ታቃላችሁ ازا مدينه ከሄዳችሁ ታገኙታላችሁ ازا የነበሩ ግን ፈጅር ሲሰግዱ ወደ ቤተ المقدس ሲሰግዱ ነበር አሁን ከነቢያችን ጋር የሰገደው በዛ ሲያልፍ ወደ ቤተ المقدس ሲሰግዱ አያቸውና አይሁና ሰላቸው ቂብላው ከወደ መካ ተቀየረ አላቸው በርኩዕ ያሉኮ ነው ከዛ በኋላ ኢማሙ ሲሰማይህ ነገር ጠምዘዝ ብሎ ወደ መካ ፊት ወደረገና ማእሙሞቹ ደሞ ከሱ የሚሰግዱ ነበሩ በየሰገዱ ፊታቸው ወደ መካ ተጠመዘዙ طيب አንደኛው ረከዓ ወደ ቤተ المقدس ነው የሰገዱዋት ሁለተኛ ረከዓ ወደ መካ ነው የሰገዱዋት አንደኛው ረከዓ ባጥል ነች ፍርስ ነች ተበላሽታለች ምክንያቱም ቂብላ ስላል ላ ያወቁት እየሰገዱ ስለሆነ ዒልማቸው ከርኩዕ በኋላ ስለሆነ ሰላትዋ በሙሉ አላህ ተቀበላት ማለት ነው እሺ اذا እነዚህ ሶስት ቃዒዳዎች ናቸው እንደ ተለመደው ወሃዊ ምጣ ቀዝቀዛው ወሃ ክትፈው ደር الاصل في العادات الاباحه والاصل في العبادات المنع يمسسنو الاصل في العادات الاباحه والاصل في العبادات الحذر او المنع من معناتنا بهل يبهل نجر بمولو يتفقدنو تقلالا بعالم يمدرجو بهلوچ كدين وچ معناتينو يتفقدو ناتشو الا محرمها الشرع نعم الله رسول صلى الله عليه وسلم يهن يمتادرغوت بهل يه نجر حرام نو ይህ ግን ምንም አይደለም ያለው ካልሆነ በስተቀር አልአስል በመሰረቱ የሰው ልጅ የሚያደርገው ድርጊት በሙሉ ኢባዳ ካልሆነ ማለት ነው እንግዲህ ኢባዳና አዳት ለይተን እንትንበል ለምሳሌ እኔ አንዱ መርሴዲስ የምትለው ሰያራ ከለንደን ገዛሁና ሸራሸረበታለሁ በዚህ በሪያድ አንዱ መጥቶ ምን ይለኛል አንተ ምንድነው መርሴዲስ የምትገዛው ይለኛል ለምን አልኩት ይብድዓነው ይለኛል ምን ብድዓነው ስማን ነው ብድዓ ያለው መርሴዲስ ብድዓነው የሚለው አለ እንዴ ስለዚህ ይዓዳ ነው ልምድ ነው ባህል ነው መርሴዲስ ቶዮታ ሰራ ያኒ ገዛለው ከፈለኩም በሳይክል ሄዳለው ከፈለኩም በእግሬ ሄዳለው እዚ ላይ ሸርዑ ይሄን አርጋርጎ በሎ አያስቀደኝም እና አዳት ወተቃሊድ አስሉሁ ሙባህ يفقدال الا محرمه الشرع ازي لا انقدي قيد ادرج ماننياوم درغيت سيدرج بهل تبلو سيدرج الله ميطلاو نغر كهونه يهن تو انلوالن منم نغر الله ما يطلاو كهونه دمو والله بهل كهونه ادرغوت جن بهل نو اشي اما العبادات الو فاصله ممنوع عند عادات ادلم العادات اصله مباح مباح ماتنا يفقدال اما العبادات كلها ممنوعه الا ما شرعه الله وشرعه رسوله صلى الله عليه وسلم عاده اذا نهى عنها الشرع تمنع واذا سكت عنها الشرع يسكت عنها عادات له عادات يعني معناته بهل له لمد له በቁርአን በሱና ክልክል መሆኑን አታገኝም زم على الله سبحانه وتعالى انيام زم نلالن الا دينون دينون يمينكا قال هنا بستقر اشي عباده جن عباده ሁለት ተረካ عمل መስገድ አይቻለም አላህ قال ደነገው ለምሳሌ እኔ ቆይ ምሳሌ وكل العبادات بمعنى التي يتقرب بها الى الله فجمر عبادات عادات من مهون ليتن انيو عاده مالت حزبو بهرسبو يا انداغر سو يا انداغر انتن يا انداغر حزب يميادرغو عاده بلمد يمتا كابات كايات كقدمات يمتا عادات نو عباده አይደለም ከዛ ጋር እንዳታጋጩት እሺ እነዚህ አዳዎች ወይም የሰው ልምድ ነው በመሰረቱ የተፈቀዱ ናቸው ኢላ በቁርአንና በሱና መጥቶ ይህ የተከለከለ ነው ካላለ በስተቀር ኢባዳ ግን بمعنى ايش معنى عباده التي يتقرب بها الى الله ويرجو من الله الثواب عباده بله كالله من دا اجر ያገኛለሁ جنة أقبابتها له إيهن نقركو الله سلم يودو الله سلم شرعو كالله أجر بيانو ما درقو يمتلو درقيت قن عبادة إبالال لابد أن تكون ثابتة في شرع محمد صلى الله عليه وسلم ولذلك هناك قاعدة استخرجت من هذا عندنا انتنا المساسو سموث كان يقا يقولون أن صاحب البدعة هو المطالب أن يأتي بالدليل لعبادته وليس من أهل السنة هذه أن صاحب البدعة هو المطالب أن يأتي بالدليل لعبادته أندسو إن يمنى وقو سمتنو أيتنو يمنى وقو عبادة سيادرق أينو أهو من الوالن إن يانو من تأيكو لمن دنو هن عبادة متادرقو إن الالن أهو نسو من الال ይህን ዒባዳ እንደማይደረግ እኮ ማስረጃ አምጡልኝ ማለት አይችልም ምክንያቱም እሱ ራሱ ይህን ዒባዳ ፈጥሮ አሳድሶ ከራሱ ከኪሱ አውጥቶ ስለሚያደርገው እኛ ምን እንለዋለን ዒባዳቱ እኮ በመሰረቱ ክልክል ነው ኢላ ነቢያችን ያዘዙትና ያሉት ያደረጉት ካልሆነና አሁን የምታደርገው ነገር كيت نيا متاهو بلن يمن نطيقو انيا نو انجي ان اسو ادلم دليل ام تقولين يميلو تغباچو يي بتام تلك مسسنو تردوت كنزي بدعاوچنا صوفياوچنا متفسرا ميسرو تلك والته هونو يمياكراكره يهنو اشي لدغمو لمثالي اندو طوات ينسانا 35 غزي قول والله يقرال ቀጣቀጥሎ መጀመሪያ ያሲን 3 አያ መጨረሻ ያሲን 3 አያ ይቀራል ከዛ ቀጥሎ እጁ ወደ ላይ ያደርግና اللهم ادخلني الجنه ይላል እንደገና እጁ ወደ ታች ያደርግና اللهم اعذني من النار ይላል በየጥዋቱ ፈጅር ከሰገደ በኋላ ይሄችን ቅንብብር ያደርጋታል አሁን እኛን መጣና ወንድሜ 33 35 تقول والله تقرا له اول سوره ياسين اخر سوره ياسين دمو كسوا چمره تارغاله اندغنا اجه ود لا اجه ود تاش يادرغ دمو يما يتاوق دعاء تارغاله اهون كيتنا متاهو عباده بلن يمن نطيقو انيانن لمن مسسو من يلال حقنا مسسو من يلال عباده اي فقدم الا نبياچن يالدنغت كون هوني انت كيتا متاهو بلا يمطيقو እኛ ነው እሱ ግን ይህ እንደማይደረግ ማስረጃ አምጡልኝ ለማለት አይችልም አላህ ይርሐሙ ይህን የተረዳልኝ ማን ሊደግመው ይችላል ይህ አሁን ያልኩት ሊደግመው የሚችል ሰው አለ እስቲ ድገሙት እስቲ ለምሳሌ እስቲ እፊቴ ያለችው አመቱላህ ነች አመቱላህ በዳ ዳላስ ከተማ ነው ትናሮ መሰለኝ አንድ ቀን መጣሁና ምን ታረግ ነበር አንድ በዲናችን የማናውቀው ሰምተነው የማናቅ በቃ አንድ ትልቅ እንስራ መጣችና ግማሹ ውሃ ግማሹ ወተት ግማሹ ኸምር ሞላችና ከዛ በኋላ እንስራ ወይም ጋኑን ይዛ ወደ አንድ ቀብር ሄደችና እዛ ሆና ከጓደኞቿ ጠጣችው ከዛ በኋላ ለምንድነው ስንለው ስንላት ወላሂ ኸምሩ ለሸይጣኖች ነው ወተቱ ደሞ ለመላእክቶች ነው ወሃው ደሞ ለዚህ ለመዋቹ ሰው ነው ትላለች ይሄን ደሞ ለምንድነው ያደረክሽው ስንላት በጣም ጥሩ ኢባዳ ነው አላህ ምንዳይን ልሰጠኝው ትላለች አይደለም እሺ አሁን ምን ላታለን ያ አመቱላህ ማን ነው የሰጠሽ ኢባዳ ከየት ነው ያመጣሽው ብለን የምንጠይቃት እኛ ነን እንጂ እሷ ለምን ታርጋለሽ ስንላት እንዴ ይሄ እንደማይደረግ ማስረጃ አምጡኝ ብላ ልጠይቀን አትችልም ስለዚህ መስሰው ምን ይላል صاحب البدعة هو الذي يطالب ان ياتي بالدليل تمام السنه دليل ما بتاعت يفلقوا يعني يتيقوا مالتنا طيب ان بمعنى التي يتقرب بها الى الله عباده يبالال زنبلن يمنادرغو جن عباده ادلم بهل نو لمثال اني مثال لستاچو عند كان 10 سوش اندزي كوچ بلو بمسجد علمي وسدو نبر عند سو يعلماچو نبر اندزي اهون متاهونا كوچ عالكونا كذا بهالا غود نو يسمحوت اونته نو عندو ثوب ثوب يمن لبسو ثوب لبس يعني لبس ثوب نچ لبس لبسو متانا چمدد ياله نو يتچمدد بقى كاويا يفلغال تمرمر ياله يتچمدد نغر نو አሁን ምን አለው ወንድም አለው አንዱ ቶቡኮ ወይም ልብሱ በጣም ቆንጆ ነበር ነጭ ነው ንጹህ ነው ለምን አልተኮስከው ማለት ምን አለው ሰውየው እናንተ እኮ ዝም ብላችሁ ነው ነቢያችን ተኩሶ ነበር አለ ነቢያችን ተኩሶ ነው የሚለብሱ የነበሩ ብሎ እየጮኸ ተናገረ قلت سبحان الله العظيم مسكين جاهل ነው አልኩት መተኮስና አለ መተኮስ ምን አመጣው በዲኑ ምን አመጣው ይሄ አዳ ነው በህል ነው እንዲያውም ለታምርበት የምታደርገው ለሊላህ ብለህ ካደረከው እንዲያውም እንደ አላህ ሱብሃነ ተዓላ እንትን ይልሃል ስለዚህ ይሄ ነገር እንትን ነው طيب እኔ በቤቴ በድንጋይ ሰራሁት አቡ አኒስ በጡብ ሰራው ጡብ እንትኑ ቀይ ጡብ ያለው እሱ አለ አንዱ መጣና በብራት ብራታ ብራት አርጎ ደሞ ሰራ እሺ አንዱ መጣና በትልቅ ጭንጨትና እንትና ድርጎ ጥሩ ቤት ሰራ አራታችን በቤታችን እየኖርን ነው አንድ መጣና ይሄ ቢድዓ ነው ይሄ ትክክል ነው ለማለት ይቻላል ወይ አይቻለም በህል ነው ይሄ ፍላጎት ነው በሸርዓችን ኪታብ ከፍተህ በእንጨት የሰራ ጀና ነው በብረት የሰራ ጀሃነም ነው በድንጋይ የሰራ ድንጋይ በቀብሩ ላይ ሊሞታው ነው የሚል ነገር የለም ስለዚህ አዳ ኢባዳ ሁለቱ ለይተን ማየት አለብን ንዓም አንዲት ሴት ለምሳሌ በጣም ቆንጆ የሆነው ልብስ አጌጣና ዘንጣ ብትመጣ ወደ ሴቶቹ እሺ አሁን እኛ ምንድነው ምንለው ኢባዳ ነው አዳ ለማለት አይቻለም እዚህ ላይ ምንድነው ምንለው ሷ ለበሰች ደስ የሚላት ልብስ ለበሰች አሁን ለምንድነው አረንጓዴ የለበሰችው ለምንድነው ሞዴሉ እንደዚህ ሆነ ለምንድነው እንደዚህ አንላተም የምንላት ምንድነው የካፊሮች ልብስ ከሚመስል ከሆነ እህቴ ይሄ የካፊሮች ለሚመስል በሸርዓችን የካፊሮች ልብስ መልበስ ትክክል አይደለም እንላታለን ወይም ደግሞ ጠባብ ሆኖ ጡትዋ ምናምንዋ እንደዚህ ለየት አድርጎ የሚያሳይ ከሆነ እህቴ ልብስ እኮ ጥሩ ነበር ግን ጠበበ እኮ ሰውነትሽ ለያይቶ እኮ ነው የሚያሳይሽ እንላታለን የውላችሁ ሸርዑ በባህሉ እየገባ እንዴት እንደሚያርም ለነግራችሁ ነው ፈልገው ስለዚህ እኔ ምንድነው ምለው አልዓዳ በመሰረቱ የተፈቀደ ነው ጠቅላላ የሰው ልጅ የሚያደርገው ድርጊት በመሰረቱ በሙሉ የተፈቀዱ ናቸው ሸርዕ መጥቶ ግን እየገባ ይሄን ጥሩ ነው ይሄስ መጥፎ ነው ብሎ የሚያስተካክልና የሚገነባና የሚያፈርስ ሸርዕ ብቻ ነው ኢባዳ ግን በመሰረቱ ክልክል ነው ማንኛውም ኢባዳ ልታረጋት ይችልም ኢላ አላህ ሱብሃነ ተዓላ የፈቀደውና ነቢያችን የደነገጉት ይህ ትልቅ መሰሶ ነው ሸምድዱት ሕፈዙት እና ሊጠቅማችሁ ይችላል እንላለን طيب የመጨረሻው መሰሶ አሁን የዛሬ የመጨረሻው እንትኑ يقول الشك في الزائد كعدمه والشك في النقصان كحقيقته إلال من مالت مسألة شو من شك هل صلى ركعة رابعة في المغرب أم هي ثلاثة أن سوي متأنى مقرب يسجدال أهم من إلال أراتنا يسجدكو ويسوستنا يسجدكو مغرب إلال فالأصل أنه لم يصلي رابعة بمسرته يهنت أرد أريم ميلو نقر أسوقدا سوستنا ويسجد كون لوالن مكناتهم أصلوا من دنو مغرب أصلوا سوستس لهنا سوستنا ون لوالن طيب ولو شك هل صلى أربعة أم ثلاثة في العصر عصر سيسجد سوستنا ويسجدكو أراتنو بنلو بيل من لوالن لا سوستنا يسجدكو أراتن يامتان لوالن مكنياتهم عصر أراتنو مسرته أراتنو سلزي شك يقبابت عندك أنشينو ألك أنسكم كالي لا أراتن يأمتا سوستن يسجدكو إن الوالن يهين مساسو لك بسالة بزويت أقبان شلال لمسالة عند سو متأنا سالة الفجر يسجدال أهون عند ركعانو يسجدكو يولت ركع كال عند ركعانو كالنو كأنسنو فجرو لا أنت هلتني ركعة سجدنا سوستني اللي هوني شلال لكن هلتني أوتك كلمة قال هلتني سوستني سجدنا لوالن سوستني ركعة متان لوالن ولكن أردت ركعة سجد سوستنو أردتنو كالجن لا سوستنا سجدكو أندمت أردتن دي هون لوالن إذن الشك في الزائد بزيادة لو شك كعدمه يعني أراتني أنا ويسجدك أمستني أنا ويكاله بزك تني وانت الناس بال مقرب لمثاله عصر مالتينو سوستنا يسجدك أراتنا ويكاله يا أراتنا ويسجدك يميلون نجر الناس وجدنا مكنياتهم أشك في الزائد كعدمه أمستنا يسجدك أرات كاله أراتنا ويسجدك ونلالن مكنياتهم كذا كدنبرو ماله في اللبتم نلالن إشي إيه أمسنيا نبر إسكزي كان كويبك المسلين تنش لوندموش نأهوتوشم ينتن بر لكفت الله شويت إياكي عند سنتنو يكررو عند هيا دكيكا اللي إن شاء الله بزي هيا دكيكا كفلقاتشو كتوبيكو كالفلقاتشو دمو كمان نينيوم دينين يمين ملكت نقر بركات أستاذ نيمت أيكم فلقو بعلفوك زي سنمار عن سيت لج وزر بمتون بساعات بزهور آمين بعصر لاي بتتشرس تنوان مالت بتتاتب زهورنم عبر مسجد اللبات زهورنم عصرن ما عند لارجع مسجد اللبات تبلو ياو بلو عستمرو نبر عون نيجم مت أيكم فلقو سيمت أباد لمسالي زهور لاي بيمت عبات جنس تجأرس قدام أو تقطع اللبات وي يزان ي ي مالت بمت عبات ساعات يغذي اللفة وسالات زهور لاي لمسالي زهور لاي بيمعمل أو عصر لاي بيمت عبات يزور الناي سبحين سالات قدام موت أطال لبات ويستيش أرس جزاكم الله خيرا سلام عليكم ورحمة الله وبركاته إشي هتي جنتي قداد اللمي مبالو لمسالي عصر كس أداج ويوارابا نبراتنا عصر كس أداج أهون يمتساقدو عصر بيشاد اللم زهر چمران ومتچمر متسجدو لمن مسالاچو جمع يمبالالي عصرنا زهر وقتاچو عند نو لمسافرنا عذر لالو سو لمثاله مسافر زهر ياوقل ياسلفو يشلال كني قالاچو زهر مسافر زهر گبتو اذان يسمع السجدم يلال ارلم السجدم خلاص اني كعصر نو مسجدو مغناتهم زهرنا عصر وقتاتشو عندنا لمسافرنا بكتما هونو عذر لالو سو طيب ስለዚህ ይህች ልጅ አስር ላይ የወር አበባዋ ስትጸዳ ዙሁር ያወቀች እንዳለፈች እንዳሳለፈችው ይታሰባል ከነጋ አለሽ ጀነቲ እንትሩ ምክንያቱም ቀዳ አይደለም የሚባለው ይሄ ላ እሷ ያሳለፈችው ስላጸዳች ነው ከነጋ አላችሁ ዙሁር ያሳለፈችው ስላጸዳች ነው የጸዳችው በአስር ነው ግን ብትጸዳም ዙሁር ብትጸዳም ዝም ብላ ብታሳልፈው مسافر ከሆነች ይቻላል ስለዚህ ዙሁርና አስር جمع ስለሚደረጉ መግሪብና ዒሻ جمع ስለሚደረጉ عصر ከጸዳች عصرና ዙሁር ትሰግዳለች ቀዳ አይደለም የሚባለው جمع ነው የሚባለው العشاء سيدرس ከጸዳች العشاء እና مغرب جمع አርጋ ትሰግዳለች جمع ብላ ነው የምትሰግደው እንጂ ቀዳ ብላ አትሰግድም ይሄ አንድ ነው ሁለተኛ በወር አበባ ያሰለፈችው ሴት ምንም ነገር ሰላት ቀዳ ታወጣም ግማሽ ሰላትም ቢሆን ጾም ግን ቀዳ ታወጣለች ስለዚህ ያንቺ ጥያቄ ገብቶኝ ከሆነ መልሱ ይሆነው ያልገባኝ ከሆነ ግን ተመልሰሽ ሁለተኛ በጠይቅ ጥሩ ነው ናም ማይክ ፍሪ ሰላም አለይኩም ጀንተ ተረሰ ኡስታዝ እኔ ጥያቄ ማለት አሁን አንድ ሰው ኢባዳ ሲሰራ ነብያችን ሰለላሁ ዐለይሂ ወሰለም ባላዘዙት መሰረት ከሆነ ምን ጠይቀው እኛ ነን ብለዋል ያው እንጠይቀዋለን ማለት ነው ይሄን ኢባዳ ትክክል እንዳልሆነ እንዴት እንደሚሰራው ማለት ግን ባለባበስ ደረጃ ከሄድን አሁን አንዳንድ ሰዎች ድምቅ ያለ የሎ ለብሰው ይመጣሉ ግን የሙስሊም ልብስ ሆኖ በጣም የደመቀ ነው ይሄን ነገር እንዴት ነው ይቻላል ወይስ ዝም ብለን ማለፍ ነው የሚቀፋን የደመቀ አትልበሱ ማለት አለብን ወይስ እንዴት ነው አሁን ይሄን ያብራሩልኝ የሎ ለምሳሌ የሎ ሆኖ በጣም የደመቀ የሎ መልበስ ይቻላል እንዴት ነው ይሄን ያብራሩልኝ ነው አሰላሙ አለይኩም እሺ ኑርጀና አሁን ጥያቄው አመጣሽውና አጠቃ በአጠቃላይ ላስተምርሽ ነው አሁን ስለ ልብስ ልንገርሽ ስለ ልብስ ልንገራችሁ ወንድሞች ልብስ ዒባዳ ነው ወይስ ዓዳ ነው ልብስ ዓዳ ነው ልብስ ከአዳም ጀምሮ ሰይድና አዳም ጀምሮ እስከ يوم القيامة ልብስ ዓዳ ነው ግን ዒባዳ የሚሆነው ክልክል ነገር ስታደርግ ለምሳሌ አንዱ ዓለም አንድ ሰው ምን ብለ ጠየቀው ሼኽ አለው نعم ይህ ሰይድ ቁጥብ የሚባለው ትልቁ ግብጻዊው ሙፈስር ቁርአን ከነጋላችሁ ሰይድ ቁጥብ የሚባለው ትልቅ ሙፈስር ቁርአን አለ الله يرحمه متوال في ظلال القرآن የሚባለው ትልቅ ተፍሲር አለው እሱ አንዱ ምን ብለ ጠየቀው እዚህ ሳውዲ አረቢያ ነው ሼኽ አለው نعم አንዳንድ ዑለማዎች አሉ ዕልማቸው በጣም ትልቅ ነው በጣም ግርም የሆነ እንትን ዕልም ያላቸው ሙፈሲሮች ናቸው ተውሂድ ናቸው ምናቸው አለ ግን አንድ እንከን አላቸው አለ ምንድነው ይህ የሚለብሱት ልብስ እስላማዊ ልብስ አይደለም ብሎ ጠየቀው ከነጋላችሁ ይህ በጣም ትልቅ መሰሶ ነው ይሄ ነገር የሚለብሱት እስላማዊ ልብስ አይደለም ምን ብለው መለሰ ትልቁ ዓለም ነው ምን ብለው መለሰለት እሺ እስላማው ልብስ አሳየኝ አለው ዓለሙ ማናቸው ታቃለ ሼክ መሐመድ ሳልህ ኢብኑ ዑሰይሚን ናቸው እና የእስላም እስላማው ልብስ አሳየኝ አሉት ዝም አለ ምን አሉት እስላማው ልብስ የነቢያችን ልብስ ማለትህ ነው አሉት አው አለ እንግዲህ የነቢያችን ልብስ አሁን ልበሰው ብለህ አትለብሰው ማለት እንኳን አንተ እኔም አልለብሰው ማለት የነቢያችን ልብስ ልበስ ቢባል አሁን የአቡበከር ሲዲቅ የዑመር ልብስ ልበስ ቢባል ሰው ይስቅብሃል አንለብሰው ማለት ለምን የነቢያችን ልብስ የነበረው ሪዳ እና ኢዛር ነው ሪዳ እና ኢዛር ማለት ነው ከምብርትህ በላይ ከምብርትህ በታች እስከ እግርህ ሽርጥ ያደርጉ ነበር ፉጣ በላይ ደግሞ ነጠላ ይለብሱ ነበር አሁን ይሄን ለብሰህ ትሄዳለህ በዋሽንግተን ዲሲ ወላ በአሜሪካ ወላ በሳውዲ አረቢያ እንኳን በዛ በአገራችን ቢሆን ሽርጥና ነጠላ ብታረግ ምን ይሉሃል እንግዲህ ስለዚህ እሱ የነቢያችን ልብስ እኮ የእስልምና ልብስ ነው ብሎ የጀመሩት አይደለም በጃሂልያ ነበር ነው ነቢያችን ገና እስልምና ሳይመጣ ነቢያችን ነቢ ከመሆናቸው በፊት የሚለብሱት የነበረ ባህላዊ ልብስ ነው ወላኪን ዲኑ በዚህ የሚገባው ምንድን ነው እንዳልኳችሁ ጠባብ ከሆነ ጠባብ ነው አስፋው እንላታለን ወይም ወንድ ከሆነ እንደዚህ የሙሽሪኮችና የካፊሮች ከሆነ ልብሱ ይህ ለሙሽሪኮችና ለካፊሮች ብሎ የተሰፋ ነገር ነው እስላም መልበስ የለበትም ምክንያቱም ተሸቡህ ቢልኩፋ ስለሆነ እንለዋለን ሶስተኛ ሴት ወንድን የሚያስመስላት ልብስ ከለበሰች هذا تشبه بالرجال ممنوع ان لا تعلن شرقه قد لم ممنوع يا ستايله نو ممنوع ويم دمو وند يا سيت لبس كلبسه ممنوع ان لوالن مكنياتهم التشبه بالنساء حرام ان لوالن طيب كذا قتلوا لباس الشهره اهو نور جنى يالچو وززال متاني لباس الشهره يميبالو اسم كلكل نو من معنات نو لباس الشهره አንድ ሺህ ሰዎች አሉ ሁሉም ኖርማል ልብስ ነው የለበሱ አንዱ ለየት ያለ ልብስ አንድ ጊዜ ዘንጅሮ የሚያስመስለው ነው አንድ ጊዜ ማይክል ጃክሰን የሚያስመስለው ነው አንድ ጊዜ ፉጣነ ስልቻ ነው የለበሰው ወይም አንድ ጊዜ አልማዝና ወርቅ የተጨመረበት ልብስ ነው ለየት ያለ ከሺህ ሰዎች ለየት ያለ ብሎ የሚያሳየው ልብስ ከለበሰ هذا نس يسميه لباس الشهرة ييولين يسمولين لباس لهنا أو تأونا يه الله يكوت أبتال إن الوالن ويم دمو بانس أرو لباس الشهرة بل بانس أرو يهونال انديت سوى تشو نورمال لبسوال عندو جن دهالة ممسل ويم دمو زاهد زاهد تاك الله شو يعني خلاص الدنيا عندما يودنا منوكوسين لممسل تبلو يتكاداد دي የተሸቃቀጠ ልብስ ይለብሳል ልብሶ ይመጣል ጫማ የለውም በእግሩ ይመጣል ወይም ደግሞ ጫማው ራሱ ገና ያኒ ሀጼ ምለሊክ የነበረው በሀጼ ምለሊክ የነበረው ጫማ ነው አሁን የለበሰው ልባስ ሹራ ያኒ ድክምክም ያለ ልብስ ይለብስና ከሰዎቹ ለየት ብሎ እንዲታይ ይህም ልባስ ሹራ ይባላል ይህም ክልክል ነው እንላለን ምን ማን ነው ይህን ነገር የሚያስገባው ሸርዑ ነው በመሰረቱ ልብስ ግን ለምሳሌ አውሮፓ የምትለብሱት ልብስ ኮትና ሱሪ ነው ከረባታ ታረጋላችሁ አይደለም طيب ይህ እስልምና ልብስ አይደለም ቢለህ አንዱ አንተ ነህ ማስረጃ አምጣ የምትለው እንጂ እሱ አይደለም ምክንያቱም ልብሱ ሰውነትህ እስከሸፈነህ ድረስ ጠባብ እስካልሆነ ድረስ የካፊሮች እስካልሆነ ድረስ ምንም ሰው የሚከለክል የለም ለምሳሌ የፓኪስታን ልብስ አይታችኋል እናንተ አይደለም ሰፊ ነው በጣም ቆንጆ ነው طيب የግብጻውያን ልብስ ያኒ ኖርማል በድላና ሱሪና ኮት ነው طيب የመግሪብ አልዓረቢ የሞሮካውያን ለየት ያለ ቶብ ነው የሚለብሱት ሞሪታኒያ የሚለብሱት ደግሞ ማሻአላ ብዙ እንትን ያለው ነው የጌጣጌጥ እንደዚህ ሰፊ ነገር ምን አይነት እንደዚህ ነው طيب አሁን የእስላም ልብስ ብለህ የዓለምን ህዝብና ብሔረሰቦች አንድ ልስል ተነፍሳቸው ነው የምትፈልገው አይመጣም ይሄ ነገር ምክንያቱም ለምን አይመጣም መሰላችሁ ምክንያቱም የእስልምና ልብስ የሚባለው በመሰረቱ የለም ተግባባን ወንድሞች የፈለገውን ልብስ ልበስ ግን ከሸርዑ መውጣት የለበትም ሸርዑ ደግሞ ምንድን ነው ያኒ አስነዋሪ የሆነው ነውር የሆነ ነገር ወይም ካፍር የሚያስመስል ይህን ነገር ነው ክልክል እንጂ እኔ ልብስ እንዴ አውሮፓ ልብስና የእንትኑ የአፍሪካ ልብስ ነው የእስልምና ልብስ እንጂ የጋልፍ ስቴትስ ልብስ አይደለም ለማለት አትችልም ማለት ነው እና ወደ ኑርጀና ልመለስና ብጫ ሆኖ ይህ ልብስ ከሺ ሰዎች ለየት ብሎ የሚያሳየ ከሆነ ክልክል ነው እንለዋለን ዋናው ነገሩ ሀብታም ለመምሰል ወይም ሙተከብር ለመምሰል ወይም ዘፋኝ ለመምሰል ትልቅ ሰው ለመምሰል የምትለብሰው ከሰዎቹ የተለየ ሊባስ ሽሁራ ይባላል ክልክል ነው ወይም በጣም ደሃና በጣም ውድቅ መሆን የሚያስመስል መልበስም በጣም ክልክል ነው ናም ማይክ ፍሪ السلام عليكم ورحمة الله وبركاته استاذنا جزاكم الله خير جزا طياقي استاذ برمضان قدا ያለባት ሴት በሸዋል አንድ ብላ ተጀምርና ቀደዋን ስክጨርስ እንደገና ሸዋል አንድ ብላ መጀመር አለበት ወይስ ሸዋልንም ይሻፍናል جزاكم الله خير جزا استاذ ማይክ ፍሪ አንቺማ ሐሪፍ ነጋዴ ነሽ አረ አረ አረ አላህማ እንዴት ይቀበለዋል ብለሽ ነው ይሄ ነገር ናም ረመዳን የራሱ እንትን አለው ሸዋል የራሱ እንትን አለው እና ተንዚላ ታርገ ሾርት ካት አርገ ልትጨርሽው ነው እንቺው ላ መጀመሪያ አንደኛው ዒድ ተፈጥርና ከፈለገች ሁለተኛ ጀምራ ያላት ነገር ቀዳ ታወጣለች ቀዳ ካወጣሽ ከተሟላ በኋላ ምን ይባላል من صام رمضان فاتبعه بست من شوال የሚለው ሐዲስ ለሷ ጥሩንትን ይመጣል ስለዚህ መጀመሪያ ያኒ ቀዳ ታወጣለች ይህ ፋይል ከተዘጋ በኋላ ሌላ ፋይል ይከፈታል ሸዋል ብላ ትጀምራለች ማለት ነው ናም السلام عليكم ورحمه الله وبركاته استاذنا ابو محمد عند جماعه اسمع لي يا جماعه اوكي يا كتوبيك وجه نو متيقو يا سلا تفقده معناته نو يا لبوزو عامات سياسچنقني نبره طياقي نبر استاذ ከዛሬ 16 አመት በፊት ማለት ነው እኔ ቤተሰቦቼ ጋር ስኖር እና ውዝር ሲሆን እኔ ለናት የመናገር ፈራ ነበር ቤተሰቦቼ ጋር እና ለሁለት አመታት ነው ይሄን ነገር የሆነው እና ከፋሚሊ ጋር እኩል እየጾምኩኝ ውዝር ሆኜ ማለት ነው አልናገርም ነበር እኩል ጾሜ እኩል ከነሱ ጎን ሆኜ ሰግድ ነበር እና ይሄን ነገር ለሁለት ረመዳን አድርጌዋለሁ አሁን ነፍሴን ካወቅኩ በኋላ ግን ፈራሁኝ ምን እንደምላላቅም ለዚህ ቅጣቱ ያው ምን ማድረግ አለብኝ ይሄንን ነገር ያኔ አላህ ይቅር እንዲለኝ ምንድነው ማድረግ ያለብኝ በወቅቱ ያው ከፈራቻም ከባህሉም ነው ያኔ ረጅም ጊዜ ሆኖታል እስኪ የሚሉኝ ካለ ለረጅም ጊዜ ሲያስጨንቀኝ ነው ረጥያቄ ነው ኡስታዝ ጀዛኩም ላል ኸይር ማይክ ፍሪ ማሻ አላህ ኢልያስ حقيقه انديوم الله اندزي هذا لما يفلقو وانجل ارغو تصصتو هلت اجيتش ود سما ارغنا اللهم يا ربي على ما وقنا بسنفنا يدركوت انكون هلت امت 10 امت بيهونم باند دعاء بتشا دمسس سارغو الله سبحانه وتعالى لك زيرو يدرغوال ايزوش الاستغفار والتوبه تمسح كل الذنوب انشي الله لما سقطت بلاش ادلم يادركشو حصار سلهونش يعني بمعفر في اندايلون بمالت يادركشو الحمد لله يسو نجر يسو مبت نكتش بتهون ويم يسو جنزب بلتش بهون انقدي ياو يبلشو سو هدش كرتا بلن بيون لال ايه جن بانشنا بالله يونا ونجر سلهونه بس كزاري ليلة التسالفي وراسو متسسعتو راسو دعانو متسسعتو راسو توبانو عالو نبياتشن الندم هو التوبانو تسسعتشال قدشوشال هنا قربت عمد سرالشم زاري ليلة ركعتين سقدش نقدي لطوبة ركعتين سقدها المالتي سايهون بكا طهارة رقش كسقدش بوهلا يا ربي يهن قر قفر اللي والله العظيم من ما يسفل لكم عندما من الله سبحانه وتعالى بحديث القدسي لو لم تذنبوا علي ذنب باتارقون نرو لذهبت بكم ولا أتيت بقوم يذنبون ويستغفرون أو كما قال النبي صلى الله عليه وسلم أن أنت وانجل باتارقون نرو ወንጀል አድርጎ ቀፍርልኝ የሚሉ ሰዎች አመጣ ነበርና ወንጀል አድርጎ ቀፍርልኝ ሲሉኝ ደስ ይለኛል። ይህ ማለት ወንጀል አድርግ ማለት አይደለም ላ እንደዚህ እንዳትረዱት፣ ግን ወንጀል ያደረገ ሰው ቀፍርልኝ ሲል አላህ እንዴት እንደሚደሰት ለመግለጽ ያህል ነው የነገር። ሁለተኛ መልእክቱ ደግሞ ከወንጀል የሚድን ሰው የለም። ከወንጀል ትንሹም ትልቁም አልሙሂም ሁላችን ከወንጀል የማንርቅ ሰው ስለሆነን ዋናው ነገሩ ወንጀል ማድረግ ሳይሆን ወደ አላህ ተመልሰ አስተግፊሩላህ አስተግፊሩላህ አላሁመ አግፊር ለማለት እሱ ነው ቁም ነገሩ ኢንሻአላህ። እና ተመለሽና አንድ እስትግፋር ብቻ ይደመስልሻል ኢንሻአላህ። ማይክ ፍሪ السلام عليكم ورحمة الله وبركاته. تمام يا جماعة السلام عليكم ماي جاي سمام سن اوكي استاذ يعني ጥያቄ ምንድነው كندا تورونتو ላይ ፓኪስታኒዎቹ እኛ ጁማ ጾም ስንይዝ እነሱ ቅዳሜ ነው ያዙት ለምንድነው የስጠይቃቸው እኛ ሳውዲን ፎሎ አናረግም ባለንበት ሀገር ላይ ጨረቃ አይተን ነው እኛ ጾም የምንይዘው እናንተ ግን ሳውዲ ነው ፎሎ የምታረጉት አሉ። ላይክ ግራ ገባኝ እዚህ ጋር እንዴት ሸሪያው ይለያያል ወይስ አዲሱ ይለያያል ማለት በስተቃቸው ነው አይለያይም ግን እኛ ባለንበት ሀገር ነው እንጂ ጾም መያዝ ያለብን ሳውዲዎቹ አሁን እኛ ዙሁር ስንሰግድ እነሱ ተኝተዋል እነሱ ኢሻ ሰግደው ተኝተዋል እንዴት እነሱን ፎሎ እናረጋለን ሲሉኝ ግራ ገብቶኝ ነው ኢንሻአላህ ጥያቄ ግልጽ ከሆነለት ማይክ ፍሪ እሺ ወነታቸው ነው ምክንያቱም ምንድነው የሚለው ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ ለኛና በእናንተ መሐከለ 12 ሰዓት ስላለ ጾሙ ጨረቃውን አይታችሁ አፍጥሩ ጨረቃውን አይታችሁ ስላሉ ያው ያሉት ነገር እነት ነው። በዚህ ደግሞ መለያየት አይመጣም ዲኑ ሁለት ነው ለማለት አይቻልም ምክንያቱም ራሳቸው ነቢያችን የሰጡን ህግና ደንብ ነው። ስለዚህ ምንም እነሱ እንትን ትክክል ነው። ናም ማይክ ፍሪ السلام عليكم ይሰማል? السلام عليكم استاذ የኔ ጥያቄ ለምሳሌ ጓደኛዬ ቤት ወይ ቤት ይስር ሰላት እየሰገድኩኝ ይያለ አጅነብዩ እንዲገባብኛል እና ኒቃቤን ኒቃብ ለብሳለሁኝ ኒቃቤን አውርጄ በሰገድ ምን ችግር አለው? አሁን በዚህ በረመዳን ማለት ነው የተራይ ሰላትን ሰግድ መስጂድ ስር የወንዶች ሙሰላና የኛ የሴቶች ሙሰላ ክፍተት አለው ይታያል ወንዶች ያዩናል እና ወንዶች ሲመላለሱ ኒቃቤን አውርጄ ሰግዳለሁኝ እና አንድ ቀን አንድ አረብ በጣም ተቆጣችኝ እንደዚህ አይቻልም حرام ነው የምትሰሪው ኒቃብ ተለብሶ አይሰገድም አለችኝ። አይ ወንዶች ስለሚተላለፉ ያዩኛል ነው ረዲም ተነገብነኝ ያዩኛል ብዬ ነው እንተነመለው ኒቃቤን ማውርደው ደሊል ካለሽ ኢንሻአላህ እቀበላለሁ እንደሊል ከሌለሽ ግን አሁንም ኒቃቤን ለብሼ እሰግዳለሁኝ አልኳት እና ኡስታዝ ምን ይሉኛል ለምሳሌ ቤትም ስር ስሰግድ አጅነብዩ እንድከመጣ ሂጃቤን ወይንም እንትን ኒቃቤን አውርቼ ብሰግድ አይቻልም ኡስታዝ ጀዛከላህ ኸይራ ማይክ ፍሪ ما شاء الله يولش ام انس اهون سنلو ينبر نو تلقو قاعده ان مسسو ازي لا تكسته معناتنو درء المفسده اولى من جلب المنفعه من جلب المصلحه. على كل حال ست سجد فيتوا اتشفنم اجروا تشفنالچ اجوا كفلگچ تشفنالچ كالفلگچ يعني تكفتوالچ اوكي لدغمو እነዚህ ሶስት እንትን ናቸው። ሴት ስትሰግድ ፊትዋ ትከፍታለች፣ እጅዋ ከፈለገች ከፍታለች፣ ከፈለገች ትሸፍነዋለች፣ እግሯ ግን ትሸፈናለች። ተስማማን እዚህ? እሺ። ይህ ነገር ግን ወንድ ከሌለ ነው። ወንድ ከመጣ ግን ራስዋ ትሸፈናለች፣ እጅዋም ትሸፍናለች፣ እግሯም ትሸፍናለች። ምክንያቱም አጅነቢ ወንድ ከመጣ መሰሰው ምን ይላል? አልፈሳድ ደር المفسده የሚለው ነገር እዚህ እንጠቀምበት እንችላለን። على كل حال ሴት ሰውነቷ በሙሉ አውራ ስለሆነ ወንድ ያያት ፍትዋን ተከፍታ መስገዳ ትችልም ትሸፍኗለች እጇን ትሸፍኗለች እግሯን ትሸፍኗለች ወንድ ከሌለ ግን እግሯ ይሸፈናል ፍትዋ መገለጽ አለበት እጇ ደግሞ ምርጫ አላት ስለዚህ ያደረክሽው ትክክል ነው نعم مايك فري متشرشاو تياكي كذا ان شاء الله نتنلا له ان شاء الله نعم دمت درسه يا جماعه جزاكم الله خير جزاك الله خير شيخ ابراهيم اني تياكي منالبات وطا لي لي يشلال كرئسو ምንድነው ጥያቄ በረሱሎችና በአንቢያ መካከል ያለው ልዩነትና አንድነት ምንድነው በነቢያቶችና ሜሴንጀሮች መልእክተኞች በሚለው ላይ ልዩነቱ ትንሽ ግራ ስላጋባይ ነው ጀዛከላህ ኸይር ማይክ ፍሪ እሺ ኢንሻአላህ የመጨረሻ ጥያቄ ሊሆን ይህ ጥያቄ ብዙ ጊዜ ተመረነዋል በዚህ ሩም ትንሽ ወንድማችን ስላልነበረ ነው እንጂ እሺ ማል ፈርቁ بين الرسول والنبي በረሱልና በነብይ ልዩነታቸው ምንድነው እንላለን በመጀመሪያ ደረጃ ነብይ ምን ማለት ነው ብለን ጠይቅ ነብይ ማለት እንደ ተገለጸው በፊት የምታስተውሱ ከሆነ በሁለት ሶስት ይተረጎማል ነብዋ ከሚባለው ቃል ነው ነብዋ ነብዋ ማለት መሬቱ ጸጥ ያለ ሆኖ አንዲት አበጥ ያለ ያበጠ መሬት ካለ ጎልቶ የሚታየው እንደ ተራራ እንደ ኮረብታ እንደዚህ ነብዋ ይባላል ለምሳሌ ሰውነት ላይ እጅ ላይ ጸጥ ያለ ነው ግን አንድ ያበጠ ነገር ካለ ነብዋ ይባላል ምን ማለት ነው ከዛ ከአከባቢው ትንሽ ጎልቶ የሚታየው ማለት ነው ነብይ ማለት ደግሞ እንደዚህ ነው ለምሳሌ 10000 ህዝብ ያለው ቦታ ነብዩ ትንሽ ጎልቶ ይታያል ከፍተኛ ደረጃ አለው ልክ እንደ ተራራ ወይም እንዳበጠ መሬት ወይም እንዳበጣ ነገር ልክ እንደዛ ከፍተኛው ደረጃ የተሰጠው ማለት ነው ይላል ሁለተኛው ትርጉሙ ግን ነብይ ማለት ማን ይነባ ነቢይ ማለት ትንቢት የሚናገር ነው አሉ። ወትክክሉ ትርጉሙ ሁለቱም ያጠቃልላል። ነቢይ ከሁሉም የበላይነት ያለው ማዕርግና እንትን ያለው ነገር ነው። ነቢይ ተነቡ የሚያደርገው ለነገ ከነገ ወዲያ ለአንድ አመት ለመቶ አመት እስከ ቂያማ ድረስ የሚሆነው ነገር አላህ ባስተማረው ይናገራል ይነባል ትንቢት ይናገራል። ለዚህ ነው ነብይ የተባለው على كل حال نبينا رسول ليونታቸው ምንድነው رسول يا الله ملائكተኛ ሆኖ ኪታብ ይዞ የመጣ ነው ለምሳሌ ابراهيم صحف ابراهيم የሚባል መጽሐፍ አለው عيسى انجيل የሚባለው መጽሐፍ አለው توراه لموسى የወረደ ነው قران ለእንትኑ ለነቢያችን ሰለላም የወረደ ነው زبور لداود የወረደ ነው እነዚህ رسولዎች መጽሐፍ ተሰጥቷቸው በዚህ መጽሐፍ ዲስቱር አርጋችሁ ሰውን ምሩ ሰውን ያኒ በዚህ መጽሐፍ ያኒ የሰውን ዲስቱር የሰውን ህግ አድርጋችሁ ምሩ የሚለው ረሱል ማለት ያአላህ መልእክተኛ መጽሐፍ ይዞ የመጣ ነው ነብይ ግን ያአላህ መልእክተኛ ሆኖ መጽሐፍ የሌለው ነው طيب ከምን በመንድነው ህዝቡን የሚመራ ከሱ በፊት የነበረው መጽሐፍ በሱ አርጎ ህዝቡን ይመራል ልክ እንደ ረሱል ነው ላኪን መጽሐፍ የለውም የራሱ አላህ የሰጠው መጽሐፍ የለውም هذا رسول وهذا نبي ولذلك من لالن كل رسول نبي وليس كل نبي رسول شيء رقم الله كل رسول يتبالوا بمولو نبيوش ناتشو بمولو نبيوش غن رسولوش አይደሉም እንዴት ይመጣል ይሄ ነገር አው ልክ ነው ረሱሎች በሙሉ ነብይ ናቸው መጽሐፍ ስለ ይዞ ስለመጡ ደግሞ ረሱሎች ናቸው። ነብዮች ግን ነብዮች ናቸው ግን መጽሐፍ ይዞ ስላልመጡ ረሱሎች አይደሉም። እና ልድገመው መሰሰው እንትኑ ህጉ كل رسول نبي ولكن كل نبي ليس برسول. طيب متو هياشي يميهلو نبيوش تلكوان كنزي سوست متو أسرارات بيتشا رسولوش ناتشو اهون ليونتون جديد قبتوا اتشوال متو هياشي نبيوش تلكوان كزي متو هياشي ሶስት መቶ አስራ አራት ብቻ አውጡና የተቀሩ ነቢዮች ናቸው መጽሐፍ የሌላቸው ናቸው። እነዛ ሶስት መቶ አስራ አራት ግን ነቢዮች ናቸው ረሱሎች ደሞ ናቸው። ኦኬ። ስለዚህ አሁን ለምሳሌ ዒሳ አለይሂ ሰላም ረሱል ነው፣ እንጂል የሚባል መጽሐፍ አለው። በመጨረሻው ዓለም ያኒ ቂያማ ቀን ሲደርስ ግን ከሰማይ ወርዶ ህዝቡን ይመራል። ጠይብ በምንድን ነው የሚራው? በእንጅል ነው? ላ መጽሐፍ የለውም እዛ ጊዜ። እዛ ጊዜ በነቢያችን ቁርአን አድርጎ ነው ህዝቡን የሚመራ። ስለዚህ በዛ ጊዜ ለየት ያለ ሁኔታ አለው እሱ ማለት ነው። እንግዲህ ወንድሜ ከተረዳ ረሱል ማለት የአላህ መልእክተኛ ሆኖ ኪታብ ይዞ የመጣ፣ ነቢይ ማለት ግን የአላህ መልእክተኛ ሆኖ ህዝቡን ዳዕዋ ያደረገ የሚያጽናናና የሚያስተምር ግን ኪታብ የለውም። ከሱ በፊት የነበረው ነቢ በሱ ኪታብ አድርጎ እንትን ያደርጋል ማለት ነው። ኦኬ። በቁርአን የተጠቀሱ 25 ረሱሎች ብቻ ናቸው። በቁርአን የተጠቀሱ ከነዚህ 314 25 ብቻ በቁርአን ተጠቅሰዋል እንላለን። እና ይህን ካልኩ በኋላ እንግዲህ አሁን ግማሽ ሌሊት ደረሰ። አልጋው እየተነሳ እየተነሳ እየተቀመጠ እየጮኸ ነው እንግዲህ ናናተኛ ያለ ነው። ስለዚህ